አለበት የማትችለው ነገር ቢያዛት واجب አይደለም አትገደድም እንቢ ብትለውም يعني معصيه አይደለም የማትችለው ከሆነ ከችሎታዋ በላይ ከሆነ اذا አሁን ልጠይቃችሁ እስቲ ሚስት ባልዋን የምትታዘዘው በሁለት ትላልቅ ሸርጦች ናቸው አንደኛው ሸርጥ ምንድነው ትዛዙ የአላህን ማዕሲያ የሌለበት መሆን አለበት በዝርዝር ነግራችኋለሁ ኢንሻአላህ ሁለተኛ ቢዮንድ እንትን መሆን የለበትም እሷ የማትችለው ነገር ቢጠይቃት አልችልም ማለት ትችላለች ለምን አትታዘዝም አይባልም እነዚህ ሁለት ሸርጦች ናቸው አሁን እነዚህ ሁለት ሸርጦች ከመጓዛችን በፊት አንድ ምሰሶ አለ ከዛ ምሰሶ ነው ምን ጀምረው የነቢያችን ምሰሶ ትልቅ ሐዲስ አለ ከዛ ጀምረን ነው ሚስት ባልዋን እንዴት አርጋ እንደምትታዘዘው የምናውቀው ትልቁ ምሰሶና ትልቁ ሐዲስ ምን ይላል لا طاعة المخلوق في معصية الخالق حديث صحيح لا طاعة المخلوق في معصية الخالق من يوم سو أبات النات بال من من من يهونو النقر سو الله مع سياد رقه السن متاززو كباد وانجلنو بالم بيهون سلزي لا طاعة المخلوق سون متازز ويسون يسون تزاز مقبلنا مفتسم أي بقام إذا كان في معصية الخالق يا الله المعصية كان لبت ما هتنو إشي الآن نبدأ أرستو من إلال يعني طاعتها دون المعصية ست بالوان متازز اللبت بمن بهولة شرطوش أندو معصية سايهون ولا تنيا رمو يمتشلو نقر مهون اللبت علي لمسالي ብዙ ጊዜ የሚገኘውና በብዙ ቴሌፎን የሚመጣልኝ ልንገራችሁ ከናንተ ማለት ነው ከመላው ዓለም አማራሃ አንቱስቅጥ ማፊ بطنها በሆዷ ያለው የተረገዘ ልጅ አውርጂ ዋላት እዚህ ላይ جميع العلماء اتفقوا እንቢ ማለት አለባት አሉ الله خلقوا اورجو بلات እዚህ ላይ የባለ ጣዓ ነው የባለ ትእዛዝ ነው ብላ ማስወረድ አይገባም ምክንያቱም የአላህ ማዕሲያ ስላለበት አሉ ከዛ ቀጥሎ ምን አሉ ዑለማዎች وإن أسقطته ارتكبت جريمة በሆድዋ ያለ ካስወረደችው ወንጀል በወንጀል ውስጥ ገብታለች እንላለን ይህ አንደኛው ደረጃ ነው وإن كان بعد 4 شهور كلاهما قاتلا نفس ካራቱ ወር በኋላ ካራቱ ወር በላይ የተረገዘ ልጅ ከሆነ ግን ሁለቱም ባልና ሚስት የሰው ነፍስ አለ ሐቅ ገድለዋል ተብሎ ይከሰሳሉ ተግባባሩ ወንድሞች አውርጁ ይላታል እንቢት ላለች ወይም እሺ ብለው ተስማምተዋል ከወረደችው እንግዲህ የዑለማዎቹ ዝርዝር አለ እዚህ ላይ እና حرام የሚሆንበት አለ መክሩህ የሚሆንበት አለ ولكن أرات ور يملابت الليجن كاسور ردتشو هلتوم سووش بوانجل تكسو بهجي كتألو بزيها الدنيا كالتكتو جن بآخرة بإسات نمي كتو هلتوم مكناتوم روح كقبابت الليج ما سورد أي فكاد تقباب بامن دموش يعني يهوتاتشن هجن نادم بسلو هناك أس بينو يتناقر كوي اللو طيب ليلا مسال الاستاشو اذا امرها الجماع بلتواسهم بليلا بوتا بزا ليلا بوتا قنونيت لارق كانشيقا كالي يجب عليها ان لا تطيع انبيت لالج مكرياتهم اثيان المرأة في دبورها حرام سلزي እዚህ ላይ ጣዓ ማድረግ የለበት ወይም ስሜቷ ተከትላ ወይም ደግሞ በቃ ልቧ ይጠፋታል አንዳንድ ጊዜ በሴክሱ ምናምን እንደዚህ ከመረቀነች ወይም ደግሞ እሱ ስለፈለገ ብላ እሱን ለማርካት ብላ በማንኛውም ነገር በዛ ቦታ መቅረብ የለባትም اوكي ليلى اذا امرها ان تقطع ابوها وامها كباتش كناتش غرنيت مارج يلبشم كنچراسو كنسو غغنيت قراچ بيلات انبيت لالچ كنغالاچ وندموچ بنغراچن لاي انزي تلالق تلالق تماريوچاچن allu يهن يميزو نبياچن اندالو يعني مدنو يال نبياچن ليليني اول النحا والعقول عقل يالاچو تمرت يقمسونا ጥሩ ጥሩ ትላልቅ ሰዎች በኔ ቀረብ ቀረብ ይላሉ ማለት አለባቸው ምክንያቱም የተሰጠው ትምህርት ያኒ በመጽሐፍ ይሁን በእንቱ በጭንቅላታቸው ይሁን አዝለው ለሌላ ሰው እንዲሰጡ ማለት ነው جهل جهل ወደ ዓለሙ መቅረብ የለበትም ከማዶ መስማት አለበት እሺ አሁን ተማሪዎቻችን አሉ አመትላህ አለች ትታየኛለች ሌሎቹ አሉ ወይ ካሉ ኢንሻአላህ እስቲያዙልኝ ይሄ ነገር እሺ اذا امرها اذا بليلا بوتا جمع قالت ام بتلالچ اباتنا النات زمد ازمد الفلغم كنچراسو كنسو اتقربي قالت ام بتلالچ لمن لان قطيعه الرحم من كبائر الذنوب زمد ازمد كاباتنا كنات جمرو وندم اهت اكست اغوت كنزي كا مقرطو تلك وانجل نو قطيعه الرحم تلك وانجل نو ام بتلوالچ لان القطيعه من كبار الذنوب طيب ليلى لو امرها ان يجامعها في نهار رمضان رمضان كان نفس الشيء نفلقال لهنا يا قبر سغا ما رغا فلقال له كاله يفلقون بثرنا دولا بيانسا يفلقون لعنه بيادرق انبيت لوالچ كذا قتلوا سو اسجددو غنيت كادرغه ቀጣቱ ወንጀሉ እሱ ይሸከመዋል እሷ አንድ ቀን ብቻ ቀዳታ ወጣለች እሱ ግን መጀመሪያ ተውባ ማለት አለበት ሁለተኛ ያ ቀን ደሞ ቀዳ ማውጣት አለበት ሶስተኛ 60 ቀን መጾም አለበት አለማቋረጥ ማለት ነው እና እንደዚህ የመሰሰሉ ቀጣት ይደርስበታል ካስገደዳት ማለት ነው طيب ليلى لو امر الرجل زوجته ليس نعم يقول يا انتو يا بال تزاز لمستو ان انت لم تتسبوت ادلم ويم كفت نجر ادلم ام امر الرجل زوجته ليس على الاطلاق اندزي بقى سيت بالوان متهزز اللبات بلن افني نجر اندزي هنلم لا قيد الله شروط الله بل ينقسم الى ثلاثه سيتوش بدن بهن نجر بتسموت يتقماچوال ميست بالوان ماكبر يبالوان تزاز مكتل بسوست يكفل على العلماءچو بسوست يكفل على او ما انهم ياقوا ايه انجدي ما انهم سوا ياقوا لذي نوع علم فريضه العلم طلب العلم فريضه يالو نبياچن طلب العلم فريضه على كل مسلم كل مسلم ماوق ያለበት ነገር ماوق ያለበት يالو لذي نو اذا አንዲት ሴት ባልዋን የምትታዘዘው በሶስት ነገር ይከፈላል አሉ። አንዱ አምሩ الله المحض ለየት ያለ የአላህ ትእዛዝ ሲሆን مثلا ስገዲ ይላታል እንቢ ካለች አላህንና ባልዋን ነው ወንጀል ያደረገችው ወንጀሏ ለአላህና ለባልዋን ነው ሰሊ ያላት ይህ የእንትን ነው የአላህ حق ስለሆነ እዚህ ላይ እንቢ ማለት የለባትም ለምሳሌ ሐጅ ይላታል አንቺ ሐጅ ወጅቦ በሻል ገንዘብ አለሽ ማህረም አለሽ ይላል ሐጅ አላደርግም ትላለች ላ ማለት የለባትም ሱሚ ረመዳን ይላታል እንቢ ማለት የለባትም ይሄ ያአላህ ሐቅ ነውና ይሄ ለየት ያለ መልፍ ፋይል አለው አንዱ ምንድነው እንግዲህ ከሸርጦቹ ወይም ከሶስቱ ክፍሉ አንዱ ያአላህን ሐቅ የሆኑ ነገሮች በሙሉ عند كفل يزالو ሁለተኛ امر الزوج المحض محض من معناتنو يي ليت ياله يباليو حق بتشا نو هي نغر مندنو سو لمثالي اريدك يعني نفسش نفلغالو سغاغني تفلغالو بقى اهون بقى تاي نينا انتنيا يي ليت ياله بيرسونال يسو حق نونا امبي مالت يلباتم ليلا مثالي مساء سرልኝ مثال ببلات فلقالو يسو حق بቻ ነው ይሄ ነገር እሺ ማለት አለበት ልጁ ወተት ይፈልጋልና ወይም ወተት ስርለት ወይም ጡትሽ ስጪው ይጠብ እንትን ከጡትሽ ወተት ይጠጣ እንቢ ማለት የለባትም። ስለዚህ የሱ حق ብቻ ሆነ አለ የአላህ حق ብቻ ሆነ አለ ስንት ሆኑ ሁለት ሶስተኛ የሱ حق ነው እሱ መብት የለውም እዚህ ግን ካዘዛት የሱ حق ነው ካዘዛት እዚህ ለምን ላለን ከፈለገች እሺ ትላለች ካልፈለገች እንቢ ትላለች ይህ ሶስተኛ ነው ምሳሌ ልስጣችሁ لو طلب منها ان تعيش ووالديه معه አገባትና አሁን አባቱና እናቱ አምጥቶ እቤት አብረን ነው ምንኖረው ብሎ ነገራት والله እኔ حقي ለብቻዬ ትዳር ይዘህ ለብቻዬ እንድታኖረኝውና አልፈልግም ለማለት ትችላለች መብቷ ነው ولكن አባቱና እናቱ ከቤት ጠርጋ እንዴት ልነዋ ይፈቅድላታል እና እሺ ብላ መታዘዝ ይኖርባታል ምርጫ ግን አላት ምክንያቱም ባል ሚስቱን ለብቻዋ ማኖር አለበት እንጂ አባት እናት እህት ወንድም ምናምን አምጥቶ እዛ በቃ እንደ እንትኑ የሱዋ መብት ነው ይሶሰኛ ለምሳሌ ሌላ ምሳሌ ስታችሁ ጅማዕ ፈልጋለሁ ይላታል ግብረ ስጋ ካንቺ ጋር ፈልጋለሁ ላኪን እሷ ታማለች አትችልም እዚህ ላይ እንቢ ማለት ትችላለች ከፈለገች ደግሞ ረ ለባሌ ይጣመው እንጂ እየተሰቃየሁ ምን አለበት ብላ ደግሞ ነፍሷን ትሰጣለች طيب مثلا ሌላ ምሳሌ ስታችሁ ان يفارقها بالسفر اكثر من 6 شهور ይህች ሴት ባልዋ ወደ ሰፈር ይሄዳል ከስድስት ወር በላይ እዛ ሰፈር ይቆያል እዚህ ላይ የሷ መብት ነው እስከ 6 ወር የሱ መብት ነው ከስድስት ወር በኋላ ከቆየ ግን ከፈለገች አልহামዱሊላህ ብላ ትኖራለች ካልፈለገች ግን ቃድ ቤት ሄዳ ንካሁን ልታወር ትችላለች ወንድሞችና አህቶች ይሄ ሁሉ አሁን የምለው ነገር የማይሰራበት ነው ግን መሰራት ያለበት ነገር ነው አሁን ሰምታችሁ ታቃላችሁ አንዲት ሴት ባልዋ ያኒ ባልዋ ሰሳፍሮ ለስድስት ወር ከዛ ከስድስት ወር ካለፈ ከሳ ንካሁ ያወረደች ሰምታችሁ ታቃላችሁ አንስ አንሰማም አልሰማንም አይደለም طيب እሷ አሁን የምታደርገው የባልዋን ፍቅርና ሀያ ይዘዋትና ያኒ መሆን የለበትም ብላ ነው ወይስ ህጉ ስላላወቀች ነው እንግዲህ ህጉም አታውቀው ህጉም አታውቀው ላኪን መብቷ ነው ከስድስት ወር በኋላ አለምንም ምክንያት እሷ ሳትፈቅድ ከስድስት ወር በኋላ በሰፈር ላይ ከቆየ የሷ መብት ነው ንካሁን ለማውረድ طيب اذا እዚህ ላይ ምን እንላለን تطيعه تكرما تطيعه تكرما يعني እሷ የሷ በጎ ፍቃድ ሆኖ ካልሆነ በስተቀር እንቢ ለማለት ማዕሲያ አይደለም እንዲያውም እንቢ በማለት ሐቋ ለመውሰድ ትችላለች طيب ለምሳሌ ሌላ ምሳሌ ልስጣችሁ اذا امرها ان تعيش معه وبه عيب كبير يكون من اسباب فسخ العقد ካገባችሁ በኋላ በይፋ ወጣና የተገለጸላት አንድ ትልቅ ጉድለት አለበት እሱ ትልቅ ፍቺ በሱ ምክንያት ፍቺ ለመጠየቅ የምትችልበት ነገር ዒብ አገኘችለት ጉድለት ይሄን አንልም ላኪን አንድ ትልቅ ነገር አገኘችለች ለምሳሌ በሽታም ነው ሴት ለመቅረብ አይችልም ወይም አንድ ነገር ጉድለት አለበት ወይም ደግሞ እኔ የዲን ተከታይ ነው ተብሎ ሰላት ብቻ ነው የሚሰግድ እንጂ ዱርየ ነው አልሙሂም አንድ ትዳር የፍቼም ተጠይቅበት ምክንያት ትልቅ ምክንያት አግኝታ እዚህ ላይ ከባሌ ይሻለኛል ብላ ዝም ካለች የሷ መብት ነው ألا كتلبش دمو يسوى مفتنو وفي هذا الشيء الذي من حقها أن تطيعه أو ترفضه ستؤجر انقدي هنا مثالي وش يسدته واتش واندموش نهتوش يعني لن يكفان لسو يتعام يتعامو سو بلا صبرار غزم كالج الله يتفعل لتم أجري ستعتال يعني سبحان الله الله سبحانه وتعالى يكافئها إن شاء الله تمام طيب ولكن ولكن ولكن كما تقول انجلي ولكن قالوا افراش نو قالوا ويم افراش نو ويم چماري نو ولكن بات الى لو عدلم ولكن هنا اشياء طاعته حرام عندند نجر قالوا جن بالن متتازز تلك حرام يهون يميهونبت كزي عليه مثال ذلك هي جاهله يسوا مفتنو هي نجر جاهله نج من ما تاكم وضوء انديت ندمدرك صلاه ندمسجد اتاكم تريد ان تتعلم علم لموسى تفلقالك انبي علي علم من امن يلم زنبلش بيتش عرفش كوش بيالات لا يعلمها السم استمراتم ولا يأتي بمعلمة ويم استمرها امتتو استمراتم ولا يأذن لها ان تخرج ويم علم لموسى بلا كبيت انتوطا انبي علات هنا لا تطعه ابدا السن متازز يلباتم مكنياتهم علمي فرضنا على علم بمندنا الله نعم التقزى بشركنا بكفرنا ببدعة لهنا انبيكالي على السفك اتوت اللج مع صياد اللم نا لا تطيعه لأنه يحرم عليها أن تعبد الله على جهل الله المقزات بجهل يما يفك أرسله هنا بيت كوش بلا بالين التازيزان لهما نتكبر وانجلوا مثال آخر ليلة مسألة استهجو مرضت تم لك لجتوا فأمرها أن تصبر ولا تذهب إلى الطبيب بكا جنزب يلني ومدمو زنبلش بتعم سستام سلهوني باكش صبر على جنزبلش صبر طرنو ياله هوسبيتال ما اي وسداتم دكتور ما يمطالاتم مدهاني تا يمطالاتم اشي بالي يكونو بكا الشلش الشال منامن دزي انبي عليك بلا زم عليك اشي صبر طرنو ولكن قال العلماء اذا صبرت وهي تعلم ان مرضها هذا يقتلها فهو حرام أن تطيعه بل تطالبه يهن بشتاء اللبات اندمي قدلات يمتاكك هوني لسن تئزاز نو بلا قج بلا ودى دكتور عالمي هيدوات تلك وانجل نو اندياوم كموتج للا ملفي كفتال للا قدل كفتال ماتنو سلزي يالات بشتاء سكموت درس يمياس اقات نقر كهوني يبالي تئزاز نو بلا قج مالاتو ايبك ام حرام نو السوم كبار وجل لا يدرقوا السوام رمو السو المتازز اي بقام خلاص اهون اسكهون درسيال كوثنقر تنش كومنت فلقال له امس دقيقة يو يجمرنا وسلت انقريا يما مار سلت اندزيهنو زنبيك قتلكو انداي كماتشنا زركركرك انداي قبابت اسكهون درسيال كوت من جماري من استيايت اللاتشو يهولو اهون يالكوت بمولو سيتوش ياكوتال أقوتهم تكامينا وغوجينا إهنا قرستي مثالي يسطاتشو لا مسدكيكا كومنت ستوني إلا الله أوكي مايك فري يتايون يال أمت الله اللي أخي في الله اللي أبو أنيس كويستليستلاي يعني قري يلوم دايلو أبو أنيس اللي ما شاء الله أمت الله اللي أزمين اللي الله أكبر أخي في الله نبر يتوتا نعم نور جنة الليش ومع عبدين الليش من الليش قالوا قالوا إن شاء الله هستي مايك فري مايك فري لأن أنت مايك إن شاء الله تسمتوال بارك الله فيكم بجم مريان كوان استاذاتشن مطلن كوان عافية وتملس الحمد لله كرفت بوهلا إن شاء الله እንግዲህ በመጀመሪያ ሚስት በባሏ ላይ ያላት حق ማለት ባሏን ጧዓም ተታረግበት حقዎች ተዘርዝረውልናል በጣም ክሊል አድርገው ያ حق በመጀመሪያ حدود አለው በዛ حدود ውስጥ መሆን አለበት ያ ግንድ የሆነ حدود ምንድነው لا طاعة لمخلوق على معصية الخالق ላንድ ፍጡር ለፈጣሪ ወንጀል በሆነ ነገር መገዛት የለም በዛ ውስጥ መሆን አለበት የሷ የሰውየው ሊያዛት ሲያዛት በዛ ክልል ውስጥ መሆን አለበት ለምሳሌ አንድ አርግዛ ሴትየዋ አስወርጂ ቢላት ይሄ የሱ ሐቅ አይደለም ጧል ታርገው ማትችልም ኖ ልትለው ይገባል። እና እንደዚህ ያለው አላህን በሚወንጀል ነገር በፍጹም እሺ ልትለው አይገባም። ያለ ቦታው ሊገናኛ ቢፈልግም ኖ ልትለው ይገባታል። ግን ይሄ አንደኛው ክፍል ሲሆን፣ ሌላው ግን ለምሳሌ አላህን ለመገዛት በአላህ ሐቅ ካዘዛ ግን እሺ ማለት አለባት። ነው አመራሃ አን ጃሚዓሃ ፊ ነሃሪ ረመዳን እምቢ ማለት አለባት። ነው እኔ እሻልልም ማለት አለባት እስከ ቻለች ድረስ። ግን ወይን አክራሃ ላ ሸይ ዓለይሃ ኢላ ልቀዳ ዳከል የውም ያን ቀን ቀዷ ታዋጣለች። በሱ ላይ ግን ያ ሸርጥ የተቀመጠው መጀመሪያ ባሪያ ነፃ ማውጣት እንደዛ ካለ መጨረሻ ላይ ቢጦም እንኳ 60 ቀን ያለማቋረጥ መጾም አለበት፣ ቅጣት አለበት። ያ ሁሉ አለበት በሱ ላይ። በሷ ላይ ሙጣዋዓ ካላደረገች ነፃ ነች ከእንደዚህ ያለ። ግን ኢክራሙ ዘውጃሃ የንቀሲሙ ሶስት ክፍል አለው ብሎ ተናግረውናል። ለው አመራሃ ፊ ሐቅላህ የጅቡ ጠዋዓቱሃ በአላህ ሐጅ አድርጊ፣ ሐጅ አላደረግሽም አላደርግም፣ ዘካ ውጪ አላወጣም፣ ስገጅ አልሰግድም ካለች በዚህ ላይ ወንጀለኛ ትሆናለች። በዚህ ላይ እሺ ማለት አለባት። ሁለተኛው አምሩ ዘውጅ አልማህድ ሊሸክስየቲሂ ለግሉ ብቻ የሚያዘው ነገር ማዕስያ ከሌለው እሺ ልትል ይገባታል። ሶስተኛው ደግሞ አምሩ ዘውጃ የራሷ መሰሎ ለአሞራሃ አንተ ዒሸ ማአዋሊደይሂ የእሷ እንትን ነው እሺ ብላ የባለቤት ቤተሰብ እናትና አባት የኔ እናትና አባት ማለት ናቸው ብላ ካለች ማላ ማሻአላህ አጅር አላት። ግን እሷ እኔ እኮ ያገባኝ ብቻዬን ተከብሬ ብቻ መኖር ነው የምፈልገው ካለች የእሷ መብቷ ነው። ለሃ እክትያር። ሌላው ደግሞ አሟት በዛን ጊዜ እሱን ልታስደስተው የማትችል ከሆነ ካመማት እምቢ ማለት መብቷ አላት። ምርጫው ግን እሺ እንሻአላህ እሱ ስሜቱ ተነስቶ እሱ እንደዚህ ብዬ ልረብሸው አልፈልግም፣ እሺም ብሰቃይም አጅርም ከአላህ ጠብቃለሁ ካለች እክትያር አላት የእሷ ነው። ተጡዕሁ ተከሩመን ኢዛ አመራሃ አን ተዒሽ ማዓሁ ወቢሂ ዓይቡን ዩቢሑ ልፈስኽ ልንካሕ አሁንም የእሷ መብት ነው። ፈለሃል እክትያር በዚህ መልኩ እንደዚህ ያለውን እህቶቻችን መብት ቢያውቁ ከእንደዚህ ያለ ጭቆናና መወናበድ መደናበር ይወጡ ነበር ብዬ አምናለሁ። ሴቶች በተለይ ይህንን ሕቁቅ የእናንተ የሚመለከታችሁ ስለሆነ በደንብ እናዳምጥ፣ እንማር። ከኛ እናንተን ይመለከታል የዛሬው። ለምን? መብታችሁ ስለሆነ ማለት ነው። ወላሁ አለም። ማይክ ፍሪ። ረሕመቱላሂ ወበረካቱ። እኔም የምጨምርበት ሀሳብ ትንሽ አለኝ። በእውነት ኡስታዝ መሐመድ በጣም በጣም ብዙ ነው የተማርነው ስለ ሴት ስፔሻል። አሁን ዛሬ በተናገሩበት ላይ እኛ በእውነት ሴቶች ብዙ ሐቅ ያለን አይመስለንም። እና የባሏን ጣዓ ያደረገች ሁሉ ነገርን ያደረገች ጀነት ትገባለች የሚል ነገሮች ብዙ ስለምንሰማ ብዙ ተጉተን ነው የምንኖረው ተሸክመን ማለቴ ነው። እና በዛሬ በሰማንበት የሚሰራ አላህ ያድርገንና እንደዚህ መብት ያለንና አላህ መብታችንን እንደዚህ የጠበቀልን አይመስለንም ነበረ። በጣም እንፈራለን። ሁለተኛም የባህል ነገሮችም ስላለብን ልጆች ካሉን ያው ልጅ አለንና እንሸከም ምን እናረጋለን እያል ሁሉ በደልን እየተሸከምን ነው የምንኖረው ማለት ነው። እና ዛሬ በሰማንበት አላህ የሚሰራ ያድርገንና ለወደፊቱ ያው ሐቅ እንዳለን እናቃለን ማለት ነው፣ እንሰራለን። እና ሁለተኛም አንድ ጥያቄ በሐጅ ባሉት፣ አሁን ባለቤቴ ሐጅ ከኔ ማግባት በፊት አድርጎ ነበረ፣ ግን እኔ አሁን የሐጅ ለማድረግ ችሎታ እያለኝ ሐጅ ፈልጋለሁና ሐጅ አስደረገኝ ካልኩት እኔ ማድረግ አልችልም። እኔ አንድ ጊዜ አድርጌያለሁ፣ ሐጅ አንድ ጊዜ ብቻ ነው፣ ሁለቴ አይሆንም ስለኝ፣ አሁን ሐጅ ከማን ጋራ ማድረግ ነው የምችለው? ያለ ሙህሪም ማድረግ ስለማልችል ይህንን ኡስታዝ መሐመድ ዘንሱልኝ ደስ ይለኛል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እሺ ጥያቄ ጀመረ ተሳስተዋል ሁለት ሐጅ አይፈቀድም ማለቱ 10 20 100 ሐጅ ይፈቀዳል ሁለተኛ ነገር መብቱ ነው እሱ እኔ ካንቺ ጋር ሐጅ አልሄድም ማለቱ መብቱ ነው አንቺ ሌላ ወንድም አባት ምናምን እንደዚህ መፈለግ አለብሽ እሱ ካልፈለገ ማለት ነው መህረም ካላገኘሽ ደግሞ ሐጁ አልወጀበብሽም በቃ ሐጅ ሳታረጊ ዝም በይ መህረም እስካምታገኝ ድረስ እንጂ ግዴታ አይደለም እሱ ካንቺ ጋር መሄድ ግን ሐጅ ሄዳለሁ ስትዩ ፈርድ ሐጅ ከሆነ እንቢ ማለት የለበትም መህረም ሆነልኝ ግን ከፈለገ ነው ኦኬ እሺ ማይክ ፍሪ بسم الله الرحمن الرحيم بدي ما شاء الله باهون بتتكسرن بذيك باقر دقيقه وسط ብዙ መልክቶች ተላልፈዋል ብዬ ገምታለሁ እነዛን ሁሉ መዘርዘር አይቻለም ሰዓት ስለሌለ ዋና ዋና ነጥቦችን ለመጥቀስ ሞክራለሁ የመጀመሪያ የእስልምና ውበቱ እዚህ ቦታ ላይ ይገለጻል ላ ጣዓተ ሊመኽሉቅ ሊማዕሲየቲ ኸሊቅ ለማንኛውም ማንኛውም ማን ለፍጡር መታዘዝ የለም አላህ ሱብሓነሁ ወተዓላ በማይወደው ነገር በወንጀል ላይ አላህ በማይወደው ነገር ላይ መታዘዝ የለም ግለሰብም ይሁን መንግስትም አባት ማንኛውም ማን ይሄ እስላም ፍትሃዊ ምን አይነት ፍትሃዊ የሆነ ዲን እንደሆነ አስተምህሮቱ ደግሞ ግልጽ እንደሆነ የማያሻማ እንደሆነ እዚህ ላይ እንደዚሁ ማክበርና ማምለክ የተለያየ እንደሆነ ባላችሁን አክብሩ እንጂ አምልኩ አልተባለም አክብሯቸው እንጂ አምልኳቸው አልተባለም ይሄ ብዙ ጊዜ ሰዎች ላይ የሚደባለቅ ነገር ነው አይደለም እንዴ ማርያምን ምን ይላሉ ወላዲቷ ማርያም ትማርሽ ይላሉ ተገላግልሽ ይላሉ እያከበርናት ነው ይላሉ ግን እነሱ እያመለኳት ነው እንዴ እንሷን ምን ያ እያመለኳት እንጂ እያከበሯት አይደለም ልክ እንደዚሁ ብዙ ጊዜ አንዳንድ ሴቶች ባሎቻቸውን ያከበሩ ይመስላቸዋል እንጂ እያመለኳቸው ነው በሁሉም ነገር እሺ ይላሉ ይሄ ማምለክ ይባላል خيرونም شرونም ሲያዝሽ ምንል ከሆነ በተቃራኒው አንዳንድ ወንዶችም አሉ ባሎቻቸውን ወንዶች ሚስቶቻቸውን የሚያመልኩ የሆኑ ያም እንግዲህ እዚህ ላይ እንረዳለን ሁለተኛ ስምና ለሁሉም ነገር መፍቴ እንዳስቀመጠ መፍቴ ያለው በባልና በሚስማሐከን ለሚነሱ ጭቅጭቆች መፍቴ ያለው የቱ ጋር ሐቅ እውነት እንዳለ የሚረጋገጥበት ሚዛን አለ ሶስተኛ እንዲህ አይነቱን ነገር በማወቃችንና በመረዳታችን ከብዙ ነገር ከብዙ ወንጀል እንዳናለን አንዳንድ ጊዜ ካለማወቅ የተነሳ ማለት ነው ካለማወቅ የተነሳ ብዙ ወንጀል እንሰራለን ከአላህ እንጋጫለን ከሸሪዓው ከቤተሰብ ከብዙ ነገር እንጋጫለን መብቱ የኛ ሆኖ ሳለ ሳናውቅ መጥፎ የሆነ አካሄድ እንሄዳለን መጥፎ የሆነ አካሄድ ስለዚህ ታሞ ከመማቀቅ አስቀድሞ መጠንቀቅ እንደሚባለው ይሄን አይነት ነገር ካወቀን አካሄዱን እናውቃለን መርሃባ ምንም ችግር የለም ለምሳሌ ቀደም እንደተባለው አንዲትን ሴት ባሏ ልጅ ጽንሱን አስወርጂ ቢላት ምን ችግር አለ አስወርዷለሁ ግን ከዚህ በፊት ሸሪዓ ይፈቅዳል ወይስ አይፈቅድም ሚትስ ጎ ናንዲና ሸኽን ጠይቅ ድብድብ ጦርነት አያስፈልግም ማለት ነው አሊም ጋር ይጥሷ ታውቃለች ይሄን ፈትዋ ምን እንደሆነ አሊም ጋር አለ እንዴ እሷ ፈትዋ ሰጠው ናንዲ አሊም ጋር ተደምጭ አሊም ይሄ አምስት ወር ልጅ ልታስወሩ ግን ለሐራም ነው ብሎ አንተ جاهል ብሎ በደንብ አልቆ አስተምሮ ይመልሷል አንተ ጦርነት ሳይመጣ ምን ሳይል ግን እሷ ይሄን ማታውቀው ከሆነ ወይ ታስወርድና ወንጀል ላይ ትወድቃለች ወይም ደግሞ ጦርነት ከሱ ጋር በመክፈት ሌላ ነገር ውስጥ ገባለች ግን ምታውቀው ከሆነ ህጉ ምታውቀው ከሆነ ሳል በሰላማዊ በሆነ መንገድ ጉዳዮችን መፍታት ትችላለች ነው ይሄ እንግዲህ አንዱ የማወቅ ጥቅም ነው والله اعلم جزاكم الله خير ما يكفي بارك الله فيكم اذا هون ذا فيرست بورشن هون يستمركو تطارا معناتنا بنيام بنانتم يعني تطارتو ود اودينس قربه الحمد لله نكتل هون ثانيو من حقه يسو مبتنوا له الا تدخل في بيته من يكرهه السو يميطلاو ሰው የፈለገውን ሰው ቢሆን ወደ ቤቱ ለመግባት የማይፈልጋቸው ሰዎች እሷ መፍቀድ የለባትም ወለው ዋሊደይሃ አባቷም እናቷም ቢሆኑ እዚህ ላይ ተጠንቀቁ ሰቶች አባቷም እናቷም እንግዲህ ቁረጫቸው ከነሱ ጋር ተሄደ ሳይሆን ቤቴ መጥተው ሊገቡ አልፈልግም ይህ መታዘዝ አለበት ግን ወደ ቤታቸው ሄደ ሄዳ ከሳቸው ጋር ማደር መዋል ቀጢዓት الرحم ሳታደርግ አባቷ እናቷ እህቷ ወንድሟ ሁሉ ሊከለክላት አይችልም لكن እዚ ቤቴ የፈለገው ሰው ቢሆን ከፍተኛ መፍት ያላቸው አባትና እናት ናቸው እነሱ ቢሆንም ብሎ ካዘዘ ልታገባ ልታስገባቸው አይፈቀድም وعليه الا يفعل ذلك لكن እሱ ይህን ማለት የለበትም ይህ አባትሽ እናትሽ እዚ ማየት የለብኝም ብሎ በጣም ጥልቅ ይቀፋል ነገሩ ولكن شوفوا لكن علماء منالو الا اذا راى ما يدفعه لذلك اباتوانا الناتوا ወደ ቤቱ ከመጡ አንዳንድ ነገር አይተዋል ባይመጡ ይሻላል ብሎ መጥፎ ነገር ካየ መከልከል ይችላል ምሳሌ ሁሉ ነገር ወንድሞች እኔ ምሳሌ ወዳለሁ ምክንያቱም እፍን ያለ በምሳሌ ነው የሚገለጸው ለምሳሌ اذا كانوا اصحاب الفتنه አባቷና እናቷ ሁሉ አባት እኮ አይደለም ጥሩ እኮ አይደለም ሁሉ አባት ጥሩ ነው እንደ ወንድሞች ስንት እንቁራሪት አለ ስንት አባትና ስንት እንትን እባብ ሆኖ አሉ እና مثلا اذا كانوا مثلا اذا كان اب الاب والام اصحاب الفتنه የፊትና ሰዎች ከሆኑባትና እናት እዛ ሲመጡ ብትክትክትክ አርገው ፊትና የሚያስገቡ ከሆነ እዛ በባልና ሚስት ሊከለክላቸው ይችላል او ياتي شخص معهما ወይም ደሞ አንድ ሰው አለ ባልየው የማይወደው ከነሱ ጋር ጠጋ ብሎ ካባትና ከእናት ጠጋ ብሎ ያክስቷ ልጅ ነሽ ብሎ ያጎቷ ልጅ ነሽ ብሎ ከነሱ ጠጋ ብሎ ይገባና እዛ ቤት እዛ መጥፎ ስራ የሚሰራ ከሆነ አባቷም እናቷም ይህ ልጅም ሁሉ ሊከለክላቸው ይችላል ብዙ ጊዜ ይከሰታል ወንድሞች አባት የወንድሙ ልጅ ይዘው ይመጣል እዛ ሲጫወቱ ቡና ሲጠጡ ሻይ ሲጠጡ ምናምን ብዙ ነገር ይፈጠራል እሺ او ياتي مثلا او يفسدون مثلا يفسدون عليها عقيدتها اباتنا النات دك يا صوفيانا يبدع سوش ناتشو بيت واي متقولنا انديت يمسله تنصي يعني بولش دي هون عقيده يالات متتو يبلشو بتال يسوان عقيده يسوان چنقلات اطب ارغو تني يالو يكلكلاچوال مغبات ايفقدلاچوم እሷም እንድታስገባቸው አይፈልግም በዲንዋና በአቂዳዋ የሚጫወቱ ከሆነ ምሳሌ አخر كلما جاءت امها اناثوا ستመጣ ወደዛ ልጅ يعني ወደ ልጅቷ ማለት ነው እናቷ ስትመጣ እዛ ቤት ውላ ወደ ቤቷ ስትመለስ ልጅቷ ትቀየራለች ማታ ከባለዋ ጋር በቃ ዝም ብላ ዝርክርክርክ ትላለች من نكاش منم اتان نغري كانت من نغري دس ايلين من نكاش انت ابا اناتش متى من عليكش مندنو اناتي تاقاتاله اندي اندي اناتي فتانش اندي اناتي مندنش اندي تسادبالك طرو كو نبرت تنانتنا كتنانتنا بفيت بتام ملكام نبرو اناتوا متاشنا كذا كعصر بهالا هدهج كمقري بهالا لجو سيمتا بقى 60 مسمار اسقويچنا ازي كوچ بلالچ من نكاش والله من اقبها انت يه نقر كان لي الناتوان مكالكال اللبت يتشلال مبتونو طيب مثلا يتاليان هزبالو تاليان انقري هل سو يراسو باهل يراسو مسالي على للم تاليان عند مسالي على لاتشو مكناتهم بوركو سيلو بنسو بوركو منامن سلباتشو اي تشالم بتام اماشن يتالالو تاليان روش اماش مالت የባልየው እናት ወይም የናቱ የሚስቱ እናት ማለት ነው በጣም ይጣላሉ አማች የምትባለው ነገር ጣላት መሆኑን ያቃሉ እነሱ እሺ አንድ ምሳሌ ያላችሁ ምሳሌው ምን ይላል አንድ ባንድ መንደር ነው በጣም ከባድና መርዛም የሆነ እባብ ነበር ይህ እባብ ስንት ሰው ነው የፈጀው አንድ ጊዜ ከነደፈ ሞሞተ ነው ሌላ የለም በጣም ትልቅ መርዝ የተቸከመ እባብ ነው ሊገድሉት ብሎ ስንት ወጣቶች ምናምን አልቻሉም ብዙ ሰው ገደለ አሁን በቃ ሁሉ ሰው እንቅልፍ አጣና አንድ ቀን አማች يعني زم بلا انتن مقب يسراش اندزي بتاش متانا كوش بلا يالج ابابو متانا ندفات سي ندفات يا يتغنيو نگر مياسقنو اسو موته يالو ابابو موته لمن موته يسوا مرز يقالنا يبرت تابرز نبرنا ابابون قدل يالو انقريه ينسو تارتنو ايه نگر من دنو ملأكتو ملأكتو من دنو اماشو كو اندزيه نش لمارت نفلقو اني قنت ايك اللو تياكي اماشو يباليو اناتنش ويس يميستو اناتنش يتلك كوشن ماركي اسفلقوال كناتم اماشنو يتبالو انجي يسوا الناتال تبالم يسوا الناتال تبالم قن انانت بمتايوت اني يعني راسي استاين علني كله اماش هذا اللي تشمت مطفو بزو اماش قال والله مر ولا لا هو اماش قال اني اني عند كان نغراشو نبر اهتي يعني تعلق اهتي اغباچنا بذا بنتنو نو بنغراچن تنانتنا وندمي ازمين من دفرا تناغري لات نبر عنديت لجياتشي كريستيان نبركو كچلما وطچي ود برهان گباهو كشركو وطچي ود برهان گباهو بانت كاسيت منامن يالچو من دفرا يمتبالو انا قالو راسو من نببا قاتاچو من دفرا من دفرا منامن علاچو ادلم اخي في الله گن من دفرا عنديت ايرترا كتما نچالي تساوسالاچو ياچ من دفرا اني يتولدكوبات كتما نچ اذا يعني لها امت لا اسرا مستامت يتقمط يعني اني تولدت كبات يا ناتي يا اباتي انت اغرنج كتمانج من دفرا اباتوቻችን سينغرون من يلالو من دفرا يتبالچو مكنياتالو شوف تملكتو انقدي والله عالم انديت اندمتتغير تاقالاچو ييتش كتما علم يالچ اكار ينبرچو عالو ብዙ አውሬ ነበሩ አንበሳ ምናምን ነብር አውሬዎች ዘሆን ብዙ እንስሳዎችና እባቦች ምናምን የማትደፈር ከተማ ነበረች አሁን እነዛ ከአገር ወደ አገር የሚሳፈሩ ዘላኖች ኮብሎ ኮብሎ ሲመጡ ይጫካ ወደ ከተማ ተቀይሮ አገኙት ከዛ ምን አሉ ይች ማን ደፈራት አሉ ማን ደፈራ ማን دفرا يعني من دفرات بذا سم تسطات معناته نو انجي اللي يعني تشاكال ينبره تشالو ايه انقدي ودن براكيت زمبيل انتن نو اشي اهون من حقه الا تدخل في بيته من يكرهه السو يميطلاو ببيته مغبات يتكلكل نو اندا ابات اندا ناس اندا ماش معناته نو طاليانوش يالوش انقدي ستت ليهون يشلال يشلال بتشا سايون انقدي እባብ ሰውን ነድፎ እባቡ የሚመተው ሰምተማን አናቀም ግን ምሳሌ ነው ኦኬ من حقه يسو كسو مبتوچ አንዱ التزين له يعني تبجاجتا ودسو مقرب يسو مبت ነው يسو واجب ነው ይሄን ወቁት ሴቶች تبجاجتا يعني የመጥበخና የማድቤት ሽንኩርትና ሊጥ ምናምን اي شنكورت نت شنكورت يتنانتنا يادره ماكرونا بلتا ترسوان ساتفق يعني يسوست قن زغن يعني قيوط نبر اسوم لاس لاس لاس ارغا ترسوان ساتفق يلبسچو لبس دومو ما شاء الله ما شاء الله من اينت نو يهن ارغا وندمي عبدو متح اندي ايش انغدي مسال اقربله تلالچ يعني اجواي قرفده نو جنا بما انترو بكريم ارغا انتنا انا درغچم شتو التقباچم طرو لبس لسو بلا انتنا لالچم يعني سبحان الله العظيم ببتو اندزي لا بتشا نو يالو يهلو نغر چلا مارتو يسو مبتو نو حقيقه بمتاتم يسو مبتو نو دومو اونته نو اسوا متمزنو من اينت سيت مهونو نو متمزنو اندو بزيه نو يا اخي فلقوا النجر تارق بالواسي متاقد كله ارقف فارقا طرو لبسا لبسا ترسوان فقا تمام شتو ارقا منامن تقربالش عباده نو دمو سيتوچو يما يقوت نجركو مشكلاو يي عباده مهونون اياكم لك اند صلاه اند زكاه اند صيام اند تسبيح اند تهليل عباده نو إذن التزين له من حقه، لكن علماء منالوا بما لا يشبه زينة الرجال أو يشبه زينة الكفار. يمتبجاج جون دزي يمتلبسو يكافروش لبس ممسل اللبثم ويمسيت هنا يوندوش لبس ممسل اللبثم سرنا شميز أفرو منامن أرقى متى كرافات أرقى لك وندث مسلالج لا أيفك أدم هنا قر ويمي كافروش لبس دمو كافروش بيتشامي لبسو تلبس دمو أرقى مقرب يلبثم ألو. طيب أو يغير ملامح وجهها ويم دمو يفيتوان انتن يميك أير مريم متمسلو ينبرتشو زنجرو مسلتش ملك لامت قابلا كريم بودرا منامن منامن منامن زنبلا بكا بفيلمنا بسينما ايتشو الله والله عند عند سيتوشوكو سبحان الله العظيم يقر مالكو والله شتاتشو انا طرو لبساتشو طرو يمي بجاجوت نقر طهارا بيتشانو تلاله اندازي نورما ستوان سيتوا تاسقوا قوالتش يعني هيدا بقى بكريم ببودرة بليت بمن بمن بكل منامن في توان ستارك لك زي وده زنجرونهم تكيرو قنا ياكم سيتوشو مشكلة كو ياكم مكناتهم ملكات شو بنسو اين يايونو بنسو اينو اي تايم وندموش ملكات شو بوند اين متايت اللبت والله اندان ني زمدوش هلو قربيتو تشاشن هلو من هلو اندزي نورمال ستاياتو كو ورسيت نتش ما شاء الله منا من ستلتك وينا يعني من ودا سرق ستهدي متارقو لك دمت مسلا لك والله سلزي من قالوا من دنو يالوت يالي عند تقرنيا مسالي اللي قن بقزو تقرنيا سلام ما يقباتشو لا تقرنيا تناقاريش بيتش قزي لما اتفات سلام ما الفلقنو على كل حال يعني يو يفيتوان وبت مكأير إلى اللبت مهونا اللبت او يمس صحتها يا علماء يروت انت نجر التوم علماء وين بتيناوا يا متشاوت نجر ارغا يعني مبجاجت يلباتم يلباتم تيناوا منكات يلباتم يملكوا منكات يلباتم كفار ممسل يلباتم وند ممسل يلباتم كزي كوطا طرو لبسنا طرو شتنا طرو كريم طرو بودره منامرك يتشالال عندهم يسوع مبتنو عند زيار بلو بيازات يتشلال يهن لبس لبشي يهن لبس الدسا يلنيم بلو يعني انتن كالي والله اني اني انقراش حقيقة يما الودو لبس لبسا كاييه كاييهوت مستي عندك انقرات الله يهن لبس ترواد اللهم لا تالله شي بقى ويم رستا ويم دومو من اللبتين ودى الله بلا تلبسا لك رباكش يعني هت يهن لبس كوني دسايلينيو أرلم إيشي سوستنيا كلبسة شو ما كسنهم ما متعو يا يش يسمعش بمكات تك تك تك تك تك تك كرة ترتر أرجع يلا نهيد نسوق إلى ثاله ورا السوق هدا يبلت اللبس يسات أثاله خلاص إرافي على مكناتهم إن أنت سيتوش بعينا شو عتيوت يمت بجاج ومت يمت ملك يمت رجل لبالش على لمندي كبالش لا كل لا يفكر للشم سلازي بالش اينو مودك ام هون اللبت انشي متلبشو لكنو اس انشي متفلقيو ملبسي تشالال لكن بالش يميت الاو نگر يميك افو نگر جن طرو عدل ميه نگر. طيب كذبها لا ولا تطعه ان تتزين وتتعطر وهي خارجة معه للمناسبات لمسالي سرقا اللي عند بجا اللي ان يهن لبشي أجر شتو أرقي منامن أرقي منامن مالتم الزهلاي حقونو بكالكلات كني قال لاتشو ودا سرق ستهد السواء فلقاتشو أجر لما البس تفلقال لاتش شتو بزو شتو أترقم كبيت ستو أتقاس ست شتو حرام نولو السواء أجر لبس حرام نولو السواء إن شاء الله ستو شو استبتوهنم أنا أندن يميا كفا نجر نابت أم عوران عوران يمي يميا قال نجر أترجي كلات الشبلة متزز اللبن ستوت أكبيت. طيب ولو أمرها بنزع الحجاب لا تطيعه لمثال حجابشن الفلقم يحجاب الككيو بلات أمبيت الوالد كناتهم حجاب فرضنو لسيت وبتوانو واجبنو ሂጃብ ካላደረገች አላህ ይቆጣል ስለዚህ ላ ጣዓተ المخلوق في معصيه الخالق ስለተባለ ነው እና ሂጃብሽ አውረደሽ በቃ ሁለታችን ተገልጠን ተቃቅፈን ወደ ሻርዕ እንሄድ ወደ ጎዳና እንሄድ ላ ትለዋለች ولا تطعه ان تذهب معه الى حفلات فيها منكر من اختلاط وغناء وقله الادب نا يا غوتي السرق قالنا انهيد ايش من علبت الزفن عليه دبلق عليه سيتنا وند منكرات عليه ادب بي سيونه نغير عليه الهدم معناتها لبات انجي يا بالي طعانه وبلا كسوا كسوا قام هيد يلباتم ذا مشاكل كالله ويم دمو معصية كالله الزا طيب حصل في الرياض يا أخوة إني أن نقر لنقراتش برياض يتقنيو بتام ناس قرم نقرنو عندو با أمريكان إمباسينو ميسار أو إزي أم الحمام يالله هبت بوتانو أمريكان إمباسينو ميسار أو بالت دارنو أهون أمريكان إمباسي بي أماتو يا ناشنال دي من أمن بلو أنتنا اللاتشو بزا بقبياتشو بزا سا إمباسي قبي تلك بقالي أدر قالو أمت أمت متأتنو ببرميلنو ميمتاو برانو ويسكنو مندنو هلونو ميمتاو دانسنو ويختلاطنو هلو فساد الزالي مكناتهم أمريكا قبي سبال ويم ماني يوم إمباسي أقرن سلم يوكل يعني إزا قبتهم بتبت أي تشالهم ولا بوليس موتو إزا يتشلهم አሁን ይሰውየው ባለትዳር መሆኑን ስላወቁ ያ ኤምባሲ ካርት ሰጡት የዳዕዋ ካርት ያኒ ግብዣንትን ለሱና ለሚስቱ ሰጡትና ይዞ መጣና እሺ እንግዲህ ነገ ተጋብዘናል አሜሪካን ኤምባሲ እዛ ግቢ ግብዣ ስላለን እንሄዳለን አላትና ጤናማ ይመስላታል እሷ እሺ ብላ ሂጃባ አርጋ ምናምን እንደዚህ ሁላ ትሄዳለች حجاب شنال اوليقي علات بمنجد امبي علات لا حجاب شنال اوليقي امريكانوش ناتشو نزي التسدبين نو رما انديت نو كسيتو شو عدل لمي مهانو اتاكم مسكين السوا مرم اتاكم شوفو يا اخواننا انديت سويو اندمي عبالاش انا سيتو شو لبتشاشو واندشو لبتشاشو مسلاتنا اشي بلا هيدا كذا زاد الجاف سي درس حجاب شنال اوليقي علات على خل كمالتشو ارا اوليقي التسافرين ኤምባሲ አለ አምባሳደር አለ ውዙ ምሁራት አሉ ሴቶቹ ምናምን ስላሉ ቀስ ብለሽ በቃ የፊትሽን እና የራስሽን ሂጃብ ብቻ አውድቅ ያለ እንቢ እዛ ሴት እንደታረኩ እንደታረኩ እንደዚህ በኃይል አስገባት ማለት ነው ገባች ራት ተበላ ዳንስ ጀመረ ሰው ያው ከሚስቱ ጋር ቁጭ ብሎ ያለ ምን አደረገ አንድ ኔግሮ አሜሪካን ነው በጣም ረጂም ነው ማሻአላህ ቅርጽ ሰውነቱ ሌላ ነገር ነው አሉ መጣና ሃሎ ብሎ ተተዋወቀው ከሚስቱ ጋር ተዋወቀ ቁጭ ብሎ አብረው እየተጫወቱ ይጣጣሉ ምን አደረገ ሰው ልጁ ሚስቱ በጣም ቆንጆ ነች ይችል ይሄ ልጅ አሁን አሜሪካው ምን አደረገ ቢራ እንትን ዊስክና ቢራ የቀዳ ለሱ ብዙ እንደሚጠጣ አደረገው ለሱ ብዙ እንደሚጠጣ አደረገውና እሱ ብዙ አይጠጣም አሜሪካዊው ለሚስቱ ደግሞ ሚስቱ ራሷ አትጠጣም ስለዚህ ለባልየዋ ብዙ እንደሚጠጣ አደረገውና ባልየው ሰከረ እልም ያለ በስካር ውስጥ ገብቶ እዛ ሳሎን ላይ ሲንከራተት ልጅቷን ይዞ ሄደ ማለት ነው ተስማሙ ሁለቱ ምክንያቱም ያኺ والله العظيم رسولአችን حبيباችን قدوتአችን በጣም ልባችን عين ቢለናችን እኮ አስጠንቅቀዋል እኮ يعني ما خلا رجل بامرأة الا ثالثهما الشيطان حجاب አርጉ ሴቶቹ ሰው እንዳይለክፋችሁ ተብለዋል እኮ ይነገር እንብ ያሉ ሂጃዋን እንትን ከሸፈች አሜሪካው መጥ ቆጫለ ዳንሱ በጣም ሞቅሞቃለ ከዛ አሜሪካው ይዘዋት ይሄዳል ዳንስ ያደርጋሉ ይመለሳል እሱ ደሞ ሌላ ሴት ይወስታል ዳንስ ያደርጋሉ ይመለሳሉ ልጅቷን ይዞ ሄደና ማሻአላህ ቁመቱን እንትኑን ጉብዝናውን ሌላ ነገር ነው እንደዚህ አይታጣቅም እንግዲህ ልጅቷ ከሷ ጋር ያለው ባል አጭር ነው ምናምን ነው እንደዚህ ነው ዝም ብሎ የማይረባ ነገር ነው ሄደና ما شاء الله من اللي بلاتشو لمجلس ما يتشالم يعني كسوا قاعد درج سو يو بتقام سكر النا تشكمو بمكنا رقو بيتو قاد الرسوت نقى نقاسي طوات لجي يلاتم يلاتشم بيفلق بيفلق بيفلق ازا قادرا من عامنا درقا هل نقر عرقا بكان امتاتنا ازا دجاف لاي اسك امتات امريكاويو قباتش من يتنبرش ندزي ندزي انت سكرهال كزاو هلا سيتوچو يزوون يهيدون ندزي هادرقو من عامل المهم يسيت مكنياتنو ندزي تبابا نماتنو አሁን በዚህ አይነት እሱ ሲበሳጭ ሲበሳጭ ሲበሳጭ አመት አለፈና ከአመት በኋላ ቀኑን ታቃለች ልጅቷ የበዓሉ ቀን ታቃለች እየቆጠረች ነበር የምትሄደው ነገ ነው ሲባል ነገ ነው የአሜሪካን ኤምባሲ እንትኑ ሲባል እሱ ዝም አለ ካርቱን ይዞ ዝም አለ ሊወስዳት አይፈልግም ምክንያቱም አምና በጣም መጥፎ ስለተገኘ እሷ ግን ቀጥሯ ቀጥሯ በቃ እንደዚህ አድርጋ ያቺ ቀን ስትደርስ እቤት ውስጥ ገብታ በትራሱ ነው በእንትኑ ነው በሳጥኑ ነው በዶላብ ነው ምናምን ስትፈልግ ስትፈልግ ስትፈልግ ካርቱ አጣችው እና ሁለት ቀን ሲቀረው በመኪና አድርገው እየሄዱ ያ እንትኑ አለ አይደለም ድሩጅ ሳጥን አለ አይደለም የመኪናው የፊቱ ከፈት ስታደርገው ሁለት ካርት እዛ አገኘችው የማን ነው ይሄ እኔ አይደለም አዎ እሄዳለሁ ካንተ አትሄጂም እሄዳለሁ አትሄጂም እዚህ ላይ ምክንያቱም አየች እዛ አየች ያላየችው እዚህ አየችና በጣም ፊትና ገባ ሽማግሌዎች ገቡ በመጨረሻ ወደ ፍች ደረሱ ሁለቱ ይገባቸዋል አባባሌ ስለዚህ ራሱ ባልየው የከፈተው ችግር ነው ስለዚህ መፍቱ ነው እሱ يعني اختلاط ያለው አደብ የሌለው ሰርግ ሲሆን አትሄጅም ቢላት ወይም እንሄዳለን ቢላት ደግሞ እንቢ ማለት ዋእሷ ሁለቱም ይህን ዋጅብ አለባቸው እንላለን طيب ከዛ ቀጥሎ ولا تأبى إذا طلبها للفراش إلا عن مرض እንዳልኳችሁ ካልታመመች በስተቀር እፈልግሻለሁ በአልጋ ካላት እሺ ማለት አለባት ወይም ሌላ የሚከለክል ነገር ከሌላት ለምሳሌ ፔሬድ አላት ታማለች ያረሰች የወለደች ነች ገና እንትኗ ጣሃራ እንትና አላደረገችም እንጂ ይህን ነገር ከሌላሉ ወለው على التنور قالوا ነብያችን ሰለላሁ ዐለይሂ ወሰለም እንጀራ ያጋገረች ወጥ እየሰራች በማድ ቤት በጣም መሽጉል ያለች በጣም ቢዚ ያለች ፈልግሻለሁ ካላት ሁሉ እርግፍ አርጋ ወደ አልጋ መምራት ነው ያለባት ኦኬ እሺ ሌላ تربية أطفاله إذا لم يطلقها كال تطلقك لجوتشون بدم بارغا مكتنكبا ما سادقو يسو مبتنو نقدي هولتو لجوتش ناتشو يلي لجوتش مالتي عدلم لجوتش ناتشو السوا كال تطلقك كال تفتاش مالتنو كتفتاش جن تكفلانو متاسدقاتشو نفقا ويم أجرا إلوتال تكفلا للسوام تكفلا لك للجوتشوام تكفلا لنا تصدقاتشوال ام بيكا لك دمو يسوام ابتنو خلاص الفلقم تلكن يعني لك لجوتشن كا تركبين بقى تهيدا لك طيب ليلا ان يوافيها بصداقها يدمو صداق انتنو مهروا اندي ستات ملو بمستات اللبت ملو مهر طيب الا يقرب على مالها الخاص يسوا جنزب يقل جنزب كالي منكات يلبت مسو اتن اينكو مليون دولار بنتو بنتو بنك كالات بيتو دابون كون يميبلا كاليلي يسوا مبتنو هيدنا دابو امتا كراي بيت كفل رباكش يلني مني سراوت تشالو دموز يلني والله يانت تشغر نو ما لا تشلالك مكناتهم يسوى يقل جنزب السمن كاتي اللبتهم إلا بإذنها كفك أدج قال هون بستكر طيب من حقها يسوى حق دمو أن يسكنها وحدها إلا إذا رضيت مع والديه أن اندزي اندزي يمسل له يسوى مبتنا يسوى مبت يهنهن يمسل له معلتنا أهم ودليل على سكباتشو مهر يمكف لو مهر የሚከፈለው ማህር ምንድነው እሱ ገንዘብ ነው በሬ ነው ወይስ ወርቅ ነው المهم ማህር ይባላል ويقول بحرف الواحد بعند قال علماءه بمولو من يلالو كنبياتش صلى الله عليه وسلم يمطى حق ነው المهر مقابل الفرج المهر مقابل الفرج يسوان كبر يسوان بلت ማለት ነው يسوان مگنانيت ገንዘቡ የሚከፈለው የሷን ክብር ለመጠበቅና ለጅማዑ ተብሎ ነው የሚከፈለው ገንዘቡ اذا يجب المهر المسمى كله في احدى الحالات الاتيه هنا يمتقسوا نجر بمتقسوا نجرات كله مهروا بدنب بهله باجوا مغبات አለበት ለምሳሌ اذا حصل الدخول الحقيقي اجبات نكاحه تسره بسغاغنيت ادرغو አሁን ሚሊዮን ቢሆን ማህሯ ቢፈታትም መስጠት አለበት አለበት ማለት ነው። አግብቶ ከተገናኙ አንድ ጊዜም ቢሆን ከተገናኙ وقال بعض العلماء اذا خلا بها سبحان الله عند العلماء ደሞ የስጋግኝት ባያደርጉም ቤት ዘግተው ለብቻቸው يعني جماع ለማረግ የሚችሉበት ሁኔታ ቤት ዘግተው ካደሩ ከዋሉ ባይቀርባትም ማህሯ በሙሉ የሱ حق ነው አሉ። ምክንያቱም ቤት ተዘግቶ ሁለቱም جماع ቢያደርጉ የሚያያቸው ሰው የለም። እኛ ምን እናቃለን جماع አድርጎ አላደረኩም ካለ ወይ አላደረገኝም ካለች እዚህ ላይ አንገባም። ስለዚህ አንዳንድ ዑለማዎች ምን አሉ ለብቻቸው ቤት ዘግተው ከቆዩ ማህሯ በሙሉ ይሰጣታል አለ። وخالف في ذلك الشافعية وغير من العلماء غيره من العلماء شافعنا للوش علماء من قالوا ومالك سيدنا مالك وداود والشافعي وللوش علماء شو لا يستقر المهر كله إلا بالوطء كل مهروة أي قباثم كالتا قنانيات قنانيات كالتا درقى بهولتهم بمولو مهروة يعني قنانيات سادرقو كتألقات مالتنو ወይም ግንኙነት ሳደርጉ ማህሯስ ማህሩ ስጠኝ ካለች ላ ግንኙነት ከተደረገ በኋላ ነው ይሄን حق የምትወስደው። ወላ يجب بالخلوة عند العلماء شو يعني بيت ዘግተው ቆይቷል ቢባልም እኛ خلاف እናደርጋለን አሉ። طيب ምንድነው بالخلوة الصحيحة طيب ምንድነው የሚገባት ንካሁ ከታሰረ ግማሽ ማህر ብቻ ነው የሷቅ ለምሳሌ 5000 ነው ማህሯ ከተባለ ግንኙነት ካላደረጉ 2500 የሱ ሀቅ ነው 2500 ግን አይሰጣትም። ليش ለምን እንደዚህ አሉ الشافعي ان مالك ان داوود قال لقول الله تعالى وان طلقتموهن من قبل ان تمسوهن عند سيت اغبته جنا كمجنانيته بفيت كتلكات وقد فرضتم لهن فريضه يعني بنكحوا عقد يتصافوا لمثالي 1000 بر قال ግን አልተገናኛቸውም ፈንስፉ ማፈረጡም ያ የተባለው ማህር ግኝት ስላልተገኘ ግማሽ ማህር ብቻ ነው የሚገባት ይላል አላህ Subhanahu Wa Ta'ala። طيب ከዛ በኋላ وجوب المهر المسمى بالدخول في الزواج الفاسد الله اكبر يعني نكاح تاسره بل نمست هونو لكن كتقيت كان በኋላ نكاحو فاسد መሆኑን ተገለጸ ንካሁ ፍርስ መሆኑን በይፋ ተገለጸ። مثلا اذا عقد الرجل على المراه ودخل بها ثم تبين فساد الزواج لسبب من الاسباب يعني لمثالي على ولي امرنا يغبات ومن ليلى نكاحون ما يفرس نجر كتغني ان نكاحو جنا التسرم كتباله وجب المهر المسمى كله مهرو بمولو لسوان ميغبا ليش لان النبي صلى الله عليه وسلم يقول في احاديث كثيره منها ما رواه ابو داود في حديث صحيح ان بصره ابن اكثم يميبالو عند صحابي تزوج امراه بكرا عندت دنجل لجاغرد نتش بلو اغبات بنبياتين غزي نو فدخل عليها فاذا هي حبلى لجاغرد بلو اغبات لكا ارغزا አገኛት ያረገዘች አገኝ ምንድነው ዚና አድርጋ አርግዛ አገኛት። فذكر ذلك للنبي صلى الله عليه وسلم يا رسول الله نعم ይህችን ሴት እኮ ቢክራብዬ አገባሁዋትና እርጉዝ አገኘሁዋት አለ የሙሲባ። فقال النبي صلى الله عليه وسلم لها الصداق مهروا بمول استطاعت عليه بما استحللت من فرجها تملكتها አሁን ገንዘቡ ለብልትዋ ነው ብልቷ ደሞ ስለነካው ለብልቷ ተብሎ ስለሚሰጥ እንትኑ ስለዚህ ማህሯ በሙሉ ስጣት تمام وفرق بينهما لكن ነቢያችን ለይዋቸው ምክንያቱም በዚና አርግዛ የመጣችና አንድ ንጹህ ሰው ሁለቱም አብረው ትዳር ለማድረግ አልፈቀዱም ነቢያችን ሳሰለም እና ለይዋቸውና ንካሁን አፈረሱት ነቢያችን ማህሩ ግን ስጣታሉ። ففي هذا الحديث وجب المهر المسمى في النكاح الفاسد نكاحه فاسد بهونم مهرو يتكبرتشو ويم جنا يتكبرتشو بالي يوم كفل على البال كما أنه تضمن فساد النكاح وبطلانه إذا تزوجها فوجدها حبلا من الزنا سلزي اندزي السوا على فينة السوا نعم تشكمو نكاحو انتليلال ونجرو السوا بمول السوا تشكمو عليك يزينا لإيزات كرما عليك مالتنو يجب على الزوج نصف المهر إذا طلق زوجته قبل الدخول بها لكن عند الست أقبته عند سو عقدا درقوا لمسالة السوا أمريكا لسوا أدساب عليك ويوم السوا أمريكا لسوا أدساب عليك نكاح تحسري سايق جنانيو نكاحو كتألقات قماش قماش مهر يسيطاتال نا قن ازيه لاي مهرو يتاوك اكوانا معتنو كني قال لاتشو نكاحو ستاسر منالو مهروا اسر شيبر نوالي اسر شيبر بزا بنكاحو عقد تسعافي سايق جنانيو كتألقات امستشي قباتال اشي امستشي قباتال امستشي قنا يقباتم اوكي وكان قد فرض لها قدر الصداق يعني مهروكة والسنة معرفة نوع طيب لقوله سبحانه وتعالى وإن طلقتموهن من قبل أن تمسوهن وقد فرضتم لهن فريضة فنصف ما فرضتم سلزي يتوسن مهر كالي قماش وسد قماش للسوا لكن عندنا نقزي الله يمكرنا إلا أن يعفونا يعفون من النزا يسيتوا بيتسب يسيتوا بيتسب عادل مهرو أنفلقم مكناثم لما أغنيت يمتتشلو نقر سونتوا أن نفسوا أن بجمع سلال تقنانياتشو زنبلن مهرو لما بلات أنفلقم إن عافو بلنا المهرو كالو يسوا بيتسب تقلال لمهرو لسو يسكروال بالو يو أرلم أو يعفو الذي بيده عقدة النكاح هي بسورة البقرة تمرنوال ويمدمو بالي وراسو إني قماش بتشال ست آتم بان نقنانيم إهتيانة جنة بمولو مهرو توسد كالا دمو وأن تعفو أقرب للتقوى يولا شو مكرن قد يتتقل على اللفة مكرنو قن إن أنت يسيتوا بيتسب إن أنت باليو عفو عفو بالتبا بارونو الله يودو وان تعفو ان انت العالم يسيتوش بالبيت العالم بيتسب العالم وهم انت باليو العالم الله وان تعفو اقرب للتقوى الله يودو عنداتشو عفو بلو وهم هلو مهر توسد وهم دموسو هلو مهر يوسد يتقرونو كال هنا قن قماش استاد على الله سبحانه وتعالى طيب مهر الصغيرة تنش والج مهروا من يهون ياسر سوست عمت لج لمسالين من لاتشو أقباشنا نكاحو تاسره مهر تسده مهروا لمانو ممكن يقبضه الولي بكر كونت هتسان كونت يسوا ولي أمر مهروا مكابل يتشلال يتشلال سوا كفكادش يتشلال نزي أما مهر الثيب أقبتا يفتاش كونت أواك إسيثقن لا بد أن تقبضه هي مهروب إجوام الركب على اللبات كذبها لك فلقش لبات واسست للنات واسست لبال واثمل سلت إيه رسوا قدائن سلزي إيه مهرو قدائي بكرنا أقبتا يفتاتشو إلي آيال والأب إذا قبض المهر بحضرتها أبات السوء إيايج مهرو كتركبه زم كالشالي اعتبر ذلك إجازة منها بالقبض لسكوتها مهرو أسر شنونا السواب إجوا مكبل على اللبات هذا اللب أبات واسي كبلو زم بلا فقق بلا ولا من بلا زم كالج انقديه مهرو يتكبلو لسو عنك السو مكناتهم زم عليك تبرأ ذمة الزوج بالوا أي كسسم نجمتا إنكم مهرو على تقبلكم لا باتش كوزت شو قالوا أنت يايش يسمش لا باتش سست أو زمالش إبن دجانا هو لثنيا الكافلني بلو السو يعني منم تجري اللوم ما بتي اللاتم ولثنيا جزء مهري مالت لدقمو هنا جر والأب إذا قبض المهر بحضرتها እሷ ያለችው ቦታ ዝም ብላ ካየች እሷ ማህሩ አባቷ ሲወስደው اعتبر ذلك إجازة منها بالقبض إذا سكتت ذن إذا سكتت تبرأ ذمة الزوج باليوا هلتن يا مهري التقبلكم بلا لمن ناقر أتتشلم السوء نتس أود أمالتنا تمام إيشي إزي لا ينقدي أهونم أمس دقيقة تنش ما يكون لتولات شنا قرقشستي يعني أهون محاضرة واتدقموت አሁን ያልኩት ነገር አትድገሙት ምንድነው ምታረጉ ነጥብ ነጥብ ያዙና ታዕሊቅ አድርጉ ኮሜንት አድርጉ በጣም ጥሩ ነው ይሄ ነገር እንኳን ባይኖር እንደዚህ ይሆን ነበር እንግዲህ ይሄ መጥፎ ነው አትበሉ ያአላህ ህግ ነውና ይሄ መጥፎ ማለት አይቻልም ላኪን ይሄ ነገር እኮ ለሴትዋ በጣም ድንቅ ነው ይኮ ለባልየው እኮ በጣም ይጥቅማል ለአባትና ለእናት ይጥቅማል እና ይሄን ነገር ደግሞ አልገባኝም ይሄን ነው ታዕሊቅ የሚባለው ኮሜንት እሺ አምስት ደቂቃ ማይክ ለእናንተ ይሰማል እሺ ቢስሚላህ አልহামዱሊላህ ሰላቱ ወሰላም አላ ረሱልላህ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጀዛኩም ላ ኸይር ኡስታዝ አቡ መሐመድ እንዲሁም ሁላችሁም እዚህ ያላችሁ ኡስታዞችና ወንድሞቼ እንዲሁም እህቶቼ በጣም ብዙ ትምህርት ነው የተማርነው ጀዛኩም ላ ኸይር በጣም ጥሩ እንትናለን በተለይ የሴቶች ሐቅ እና የባሎች እንትን በደቃቅ ወይም ኢንዲቴይል ስለሚነግራን በጣም ብዙ እንትን ብለናል ግን በተለይ የቺ ሴቶች ባልቻቸውን ወደ ቤት ሲመጡ መቆነጃጀት እንዳለባቸው እና እንደዛ ማድረግ ደግሞ ባልየው ከመታዘዝ አልፎም እንደ ዒባዳ መሆኑን እና በዛም ፍቅር እንደሚጨምር አይተናል ማለት ነው ግን ከወንዶች ደግሞ ከኛ ማለት ከባሎች ደግሞ የሚጠበቅ ምንድነው ፈጃ ወደ ቤት እንዳይመጡ ወይም አትሊስት ቤት ሲመጣ መደወል እንዳለበት መንገር እንዳለበት ወይም ሰዓቱ የታወቀ መሆን እንዳለበት በማይታወቅ ሰዓት የሚመጣ ከሆነ ግን ማሳወቅ እንዳለበት ይመረጣል ሆነ ይሰማኛል ምክንያቱም ሴቷን ለምሳሌ አሁን የቤት ስራ ተሰይ በመጸዳጃ ወይም በክችን ያለች ከሆነ ያው ለስራ ብላ የያዘችውን ልብሶች ወይም ስትሸተው የነበረ ሳዘጋጅ በእንትን እንዳይገባ ለማለት ነው ጀዛኩም ላ ኸይር በዛ ላይ ልብ እንድንለት ነው ለወንዶች እንትን ያ ወሰላሙ አለይኩም ወራህመቱላሂ ወበረካቱ አሚስጥህ ኢንሻአላህ እንደ ስሜ ያርግልህ ማን ነው ያማከረ አንተ ከሱና አልወጣህም በዚህ አባባለ ሱና ነው የጠቀስከው አሁን ወነት በጣም ጥሩ ምክር ነው ሹፍ ኮሜንት ማለት ይሄ ነው ኮሜንት ስጡ ስል እኔ ጭማሪ ምናምን እንደዚህ ነው ይሄ አሁን ያልከው ነገር ነቢያችን እኮ እንደዚህ አሉ አንድ ሰው ተሳፍሮ ከመጣ ቀጣ ወደ ቤቱ አይምጣሉ እዛ ከተማ ሲገባ ወደ መስጊድ ይሄድ ከቻለ ሰው ልኮ እንደመጣ ይንገራቸው ወደ መስጊድ ገብቶ ሁለት ረካዓ ሰግዶ ትንሽ እንትን ብሎ እንግዲህ ሚስቱ ይሁን እናቱ ተበጃጅታ ምናምን እንደዚህ ተዘጋጅታ ትቀበለዋለች እንጂ ተሳፍሮ መጥቶ ቀጣ በሩን ከፍቶ ከገባ በምን አይነት እንዳለች ሚስቱ አያቅምና እድል ይስጣት የሚለው ይህ የሱና ጉዳይ ነው ሁለተኛ ደግሞ ሎጂካሊ በአቅላችን ብንመዝነው ይህ ነው መሆን ያለበት እንኳን አንተ በውጭ ቆይተህ ሳይሆን ራሱ በመኝታ ቤት ቆይተህ ስትወጣ አንተ እንደ ተነሳ ማለት ጥሩ ነው ሚስትህ ምን እንደምታረግ ራቆትዋል ትሆን ትችላለች ወይም እናተ ራስዋ ራቆትዋል ትሆን ትችላለች ትንሽ ተዘጋጅተው ያኒ ላንተ የሚበቃ አቋም ይዘው እንዲቀርቡ እድል መስጠት በጣም በጣም የተመሰገነ ነገር ነው ይህ ነገር እሺ ማይክ ፍሪ السلام عليكم ورحمة الله وبركاته ما يتسمى إن شاء الله ما يتسمى طوال ويتسمى ما شاء الله جزاكم الله خير الجزاء جزاك الله خير سلامات أول طرونو ماشي نارك كوستاز مجدد مبت انجدي وانو تلقو نتب ከመጀመሪያ ጀምሮ ይሄ ፍቅሱና የሚያስተምረን ሸሪዓችን የሁለቱ ሐቅ አለ ሐቅ ሙሽተረክ ያ ደግሞ ሁለቱም ተግተው በመስራት እንጂ አንዱ ባንዱ ካልተባበሩ የማይገኝ ነው ተብሏል። ይሄም አንደኛው አሁን ሴትዮዋ ምን ሐቅህ አንተ ተዘየነ ለሁ ወይዘየነ ለሀ እሱም እሷ ደስ ብላ መበጃጀት እንዳለባት እሱም አለበት በሷ ብቻ አይደለም። ግን በጣም ጎልቶ የሚታየውና ሙአሸራን በጣም የሚያደክም ሴቶች ኢህማል ይሄን በጣም ዘንግተው የሚያውት መበጃጀት ተጸዳርቶ ለባል መቅረብ ይባል ነገር ሙቶ የተቀበረ ጉዳይ ነው ቢነገሩ ማይ ብለው ያሾፉ ባህል እንጂ ምንም እንትን አይሉበትም። ግን ይሄ very important የሰውነትን የስሜትንም ሆነ የሁሉን ኑሮን ህያው የሚያደርግ ጉዳይ ነው። ሴቶች ይሄን በደንብ ቢቀበሉት ግን mostly time ሴቶች የሚያውት ሰርግ ሲኖር አንድ የነሱ የሚሰዋሰቡበት ነገር የዛን ጊዜ አይተነው ማናቁ ልብስ ይወጣል እኛ አይቻላ አቅም ብሎ ባል ይናገራል። ምክንያቱ ይሄ ልብስ መቼ ነው የተገዛው ይላል። ምክንያቱም እንደ ተገዛ ተደብቆ ይኖራል የዛን ጊዜ ይወጣል ማለት ነው። አጅብ እኮ ነው። ከዛ ተመልሶ ይደበቃል ወርቁም ይቀመጣል 200 ግራም ወርቅ ተቀምጦ አናየው። አንዲት በቃ ቀለበት አለች ትቀመጣለች ወርቅ ላይ እሷ ነው እናምናየው። ሰርግ ሲሆን ተሸክሞ ይወጣሉ። እኔ አጅብ እኮ ነው። ይሄ በጣም የሚያስደንቅ ነገር ነው። ወርቅ የተገዛው ለባልየው ነው ወይ ለሰርግ ነው? ይሄ ነገር መቆም ያለበት ጉዳይ ይመስለኛል። ሸሪዓችን እንግዲህ ከተማርን እቤት ባልየው ካለ ሁለቱ ካሉ ሁለቱ ሊደሰቱበት ተብሎ እየተነገረ በፍጹም የሚሰማ ሰው የለም። ስለዚህ እንግዲህ አንዳንድ ጊዜ እንመኛለን እኮ ሰርግ እንዲመጣና አንዴ እንኳን አይተነው እንዲመለስ ማለት ነው። ስለዚህ እህቶቻችን እኛም ወንዶቹ ለእናንተ መበጃጀት እንዳለብን እናንተም እንማማር ትዳራችን እናስተም እንትናሳምር ይሄን ነው ብለው እና ሴቶች ወንዶች ላይፋችን ለማሳመር ከተፈለገ አሁን የተማርነው በተግባር ካረግነው በመካከለ ላይ ኢንሽቃቅ የሚባል ነገር ክራክስ አይፈጠርም ደስታ እንጂ። ይሄ ባለመኖሩ ነው የመሐባንትን የሞተ ሂዶ ጭቅጭቅ ውስጥ የሚገባውና ትዳራችን ለማሳመር እንሞክር ነው ምለው። والله عالم ማይክ ፍሪ ላሂ ወበረካቱ ኡስታዝ እኔ እንደ ጥያቄም ነው ነገሩ ይሄን ነገር መጠይቀው በዚህ አጋጣሚ በዚህ ትምህርት ላይ ብዙ ነገር ነው የተማርኩት። አንድ ነጥብ የማላቀው ነገር ልጅ ወልዳ ከፈታት ልጁን የማሳደግ ግዴታ እንደሌለባት እሷ በጣም ትልቅ ፖይንት ነው የተረዳሁት በፊት አላቀም ነበር። በሌላ መልኩ ደግሞ ሴት ልጅ ባሏን ተበጃጅታ መጠበቋ እንደውም በጣም ጥሩ ፍቅር እንዲኖረው ለሷ እሱም እንደዛው መበጃጀቱ ወይም ከሥራ ሲመጣ ወይም ከውጭ ሲመጣ እሷ እሱን ተበጃጅታ መጠበቋ እንደውም ጥሩ ፍቅር እንዲኖራቸው ሞር እንደውም እሷን ከውጭ ሆኖ ጓብቶ እንዲጠብቃት ቤት ሲመጣ ደስ ብሎት እንዲገባ ሁሉ ነው የሚያደርገውና ወላሂ ይሄ ትልቅ ነገር ነው። እኛ በዲኑ እንደውም ዲኑ ሁሉ ነገር አስቀምጦት እኛ ተግባራዊ ስለማናደርግ ብዙ ጊዜ ይሄ ነገሮች በእኛ ትልቅ ጉድለት አለ እና ባል ከተገባ በኋላ በቃ ያው አግብቶኛል ምን ይመጣል ብለን ነው ሁላችንም እንደዛ አይነን አመለካከት ነው ያለንና ጀዛኩሙላ ኡስታዝ ይሄ ጥሩ ነገር ነው ብዬ ነው ያሰብ እንትን ያልኩት። እና ሌላው ነገር ደግሞ ለምሳሌ አሁን እዚህ ሲጠቅሱልን እናትና አባት ወይም የሷም ሆነ የሱ ለምሳሌ የሷ በዲኗ ወይም በትዳሯ ከመጡ እሱ መከልከል እንዳለበት ነው የተማር ነው። ግን በዚህ አጋጣሚ እስከ መጨረሻው ድረስ እንደ ከለከለ ይቀራል ወይስ በእንደዚህ አይነት ነገር ሁኔታ እሷን ከናትና ከአባቷ አቆራርጦ ይቀራል ወይ? ለምስ ይሄንን ማለት ኡስታዝ ትንሽ እንዲያብራሩ ሊፈልገ ነው። ምክንያቱም ያው እንዳስተማሩን ያው የተከለከለ ነው እሱ በዲኗ ወይም ደግሞ በትዳራቸው መካከል እየገቡ የሚያጣሉ ከሆነ ወይም ደግሞ እሷ እነሱን ቤተሰቦቿን ለመጠየቅ ሄዳ ስትመጣ ጸባዩዋ የሚቀየር ከሆነ እስከ መጨረሻው ድረስ እነሱ ጋር መሄድ የለብሽም ወይም እነሱ እኛ ጋር መምጣት የለባቸውም ብሎ ከተባለ ያው በዲኑ ግን ይሄን ነገር እስከ መጨረሻው ድረስ በዚሁ ይቀጥላል ወይ እና እሷስ ብትሆን አትጎዳም ወይ ላይክ ሄደሽ ጠይቀሽ መምጣት አለብሽ ወይም ደግሞ እንዲህ ነው ብሎ ማስረዳት አለበት ወይ እና ኡስታዝ ይሄንን ትንሽ እንደ ጥያቄ አድርጌ እንትን ስላልኩ ነው ይሄን እንዲያብራሉ ብዬ ወጀዛኩሙላህ ኸይረን ሰላም አለይኩም ወራህመቱላሂ ወበረካቱ እሺ እህቴ ጀነቲ በዚህ በመጨረሻው ልጀምርልሽና እንግዲህ እሷ አትጎዳም ወይ አልሽ አይደል እንዳትጎዳ አደብ ታርግ እንጂ እሱ ወደ እናቷ ሄዳ ወደ አባቷ ሄዳ ፊትና እሾህ ይዛ የምትመጣ ከሆነ ትዳሩ እንዴት ይስተካከላል? ትዳር ከፈለገች አባቷና እናቷ ትዳር ከፈለጉላት አደብ ማረግ ነው። ስለዚህ ቀጢዓት الرحم የሚባለው አለምንም ምክንያት ወደ አባትሽ አትሄጂም እነሱም አይመጡም እዚህ ሰላም አትሪያቸውም ዘመድ አዝማድ አልፈልግም ብሎ ቁርጥ ማረጉ ትልቅ ወንጀል ነው። ቀጢዓት الرحم በጣም ትልቅ ወንጀል ነው። ላኪን እናቷ ትመጣለች ፊትና አርጋ እሳት ለኩሳት ሄዳለች እሷ ደግሞ ከሄደች ደግሞ እዛ ደግሞ የባሰ ደግሞ ተሞልታ ትመጣለች ትዳሩ ብትንትንትን ታረጋለች። እንደዚህ ከሆነ መታረም ያለበት እሷ አይደለም መታረም ያለበት እናቷና እሷ ነው። ስለዚህ እዚህ ላይ ይታረሙ ብለን ነው የምንዘጋው እንጂ ከነ ለዘል ዓለም እንደዚህ ማድረግ ይችላል አይችልም እዚህ ላይ አንመጣም ኢንሻአላህ ይተራረማሉ ነገሩ ይስተካከላል ነው ምለው። ሁለተኛው ግን የጠቀስሽው አንዲት ሴት ከተጠለቀች ግዴታ አይደለም ልጆቹ እንድታሳድግለት ግዴታ አይደለም ያኒ ልጆቹን አንቺ ማሳደግ አለብሽ ቤት ከራይልሻለሁ እሱ እነሱን እንትን ያለሽ በቃ ማግባትም የለባትም ማለት ነው። በዚህ አይነት ልጆቹን የምታሳድግ ሆነ ይህ የሱ መብት አይደለም። اسمعوا معي في سوره البقره الله سبحانه وتعالى تمرنا بترسالاتكم انجي من الى الله سبحانه وتعالى فان اراد في ص فان ارادا هلتم بالنا مست فان ارادا فصالا يعني من لا يعيت كوسنوا بالنا مست عن تراض منهما خلاص ينيا مفتيه لهم من لا يعيت اللبن بلو كتلقات وتشاور فلا جناح عليهما يعني بزي عينت من امتن لهم اسوام طلاق تفلقالك اسوم طلاق يفلقال خلاص طلاقوا ودقه تلايو يقول وان اردتم ان تسترضعوا تسترضعوا من ما تسترضعوا لجوتشهن يمتصدقله ليلا سيت ماغنيت من ما ادلم امبيكالج سوا وان اردتم ان تسترضعوا اولادكم السوايهن እናታቸው ማለት ነው ወይም ሌላ ሴት ይሁን እና ልጆችን የሚያሳድግልህ መፈለግ ይቻላል። ወይን አረጥቱም አን ተስተርዲዑ አውላደኩም ፈላ ጁናህ አለይኩም ኢዛ ሰለምቱም ማ አተይቱም ቢልማዕሩፍ ወተቁላህ ወአለሙ አንላህ ቢማ ተዕመሉነ በሲር አለ። ተማም ስለዚህ አንድ ሰው እሷ እሺ ካለች መጀመሪያ ለእሷ ይከፈላታል። አሁን የሷ ነፈቃ አይደለም እዚ ላይ ለይታችሁ ማወቅ ያለባችሁ ነገር አለ። ሚስቴ ፈታዋትና 3 ልጆች አሉ። 3 ፔሪድ እስከሚመጣ 3 ፔሪድ እዳው እስከምትጨርስ ነፈቃ ይባላል። ግዴታ በየወሩ ለሷና ለልጆቿ የሚያህል ነገር እንድከፍላት ይፈልጋል። ምክንያቱም ነፈቃ ነው ይሄ ነገር። ለምን ነፈቃ ተባለ? ልጅቷ ከኔ ስር ነው ያለችው በኔ ስር ነው ያለችው እኮ በፈታተም እዳው ስላልወደቀ ከሞትኩት ወርሰኛለች ከሞተች ወርሳታለሁ እና ሚስቴ ነች ያለችው እዚ ላይ ነፈቃ ይባላል። እዳው ካለቀና ከነጭራሱ ከተለያየን ግን ኡጅራ ይባላል። ምን ነው ኡጅራ? ዶሞዝ። እንዴት ማምን ማለት ነው? በይ እህቴ ትናንትና ሚስቴ ነበርሽ ተፋታን እዳሽ አለቀ አሁን አንቺ ለኔ አጅነቢ ነሽ ላዝሽም አልፈልግም አልችልም እንደዚህ አርግብልሽም ያኒ ትእዛዝ አይሆንም አሁን ለአላህ ብለሽ ተከሩ ማርገሽ ያንቺን ፍቃድ ሆኖ ልጆችን ብታሳድግልኝ ደሞዝ እንስማማ ትላታለ እዚ ላይ እንስማማ ነው ድሮ እንስማማ አይደለም እሱ የምችለው ይጥላታል እና ገንዘብ እሷና ልጆቿ ትኖራለች ነፈቃ ይባላል ነፈቃ ማለት ያኒ ቀለቧ እሱ ይከ አሁን ግን ላ አሁን እሷ ፍሪ ሆነች እሺ 2000 ካልከፈልከኝ ልጆችን አላሳድግም ካለች የሷ መብት ነው ምክንያቱም ኡጅራ ነው ይሄ ኡጅራ ማለት ነው ሰላሪ አሁን ሰላሪ ነው የሚከፍለው በፊት ግን ሰላሪ አይደለም እና 3 ልጆች ላሳድግልህ ትፈልጋለህ አው በየወሩ 2000 ትከፍለኛለህ እሺ ካለ 2000 ተከፍላ ታሳድጋለች እንቢ ካለች ሌላ አንተ ስትርዲዑ ሌላ ሰው አምጥቶ ገንዘብ ከፍሎ ሊያሳድጋቸው ይችላል ይሄ ነው እንግዲህ በደንብ እንዲበራልሽ ከተፈለገ ማለት ነው እሺ ወንድማችን ዳሩ አልሁዳ ማይክ ፍሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰማል ወንድሞቼ طيب بارك الله فيكم بسم الله الرحمن الله رب العالمين وصلى الله على نبينا محمد وعلى اله وصحبه وسلم تسليما كثيرا الى يوم الدين جزاك الله خير استاذ ابو محمد اندزهم ليلوچ استايت يسطاچو وندموچه ابو انس ني مسل بتام جنب انت تناغروانا انا انكوال لسطو يفلكوت استايت من اربع بتلي بينيا حبرت السب زندا ايتوبياوان مالتي نو ይህ ሰርግ ሲሆን ወይም ተአዛ ሲሆን ሚስቶቻችን ለብሰው መውጣትና እንደውም አንዳንድ ጊዜ አይተነው ማናቀው ልብስ ይለበሳል ሲወጣ የሚለው ነገር የሴቶቹ ብቻ ችግር አይመስለኝም ሰራሃን እንግዲህ ሙንሲፎች እንሆን በብዙ ሲታይ የሀገራችን በህረሰባችንኛ ወንዱም የተባበረ ይመስላል ሀታ ልብስ እንኳን ሲገዛ ሰው ፊት የሚታይ ልብስ ብሎ ነው አሶ አንድ ነገር ተመጣ ይሄ እንደው ሰው ፊት እንደለብሰሽ ትቀርቢያለሽ ወይም ይሄን ሰው ፊት እንዴት ትቀርባለሽ ለሰው ፊት መቅረቢያ ሰው ጋር መገናኛ ተብሎ ልብስ ተመርጦላት ይገዛል ማለት ነው ፊነፍስ ልወቅት خطر ነው አደጋ ነው እዚህ አይነት አከሃድ ያው እኛ ትንስ መታደል ከመሆን አልፎ እንዳለ መታደል ሆነ መሰል ሙስሊሞች ከሚባሉ ቤተሰቦች መወለዳችን ሃይማኖታችንን የባህል ሀስተኛልና ጠንቅቀን አላወቅነው በህጉ አላወቅነው ነው ማለት ፈልጌ ነው እንጂ ከሙስሊም መወለድ በመሰረቱ እድለኝነት እንጂ እንደማ አለመታደል አይደለም ግን እኛ አስተዳደጋችንን ስናየው ብዙውን በህብረተሰባችን ስናየው እንዳለመታደል ከሙስሊም መወለድ እንዳለመታደል የሆነበት ሁኔታ አለ ምንድነው እሱም ይሄን ልደፍሬ ይቻልኩበት ዲኑን ከህይወታችን በሁለተኛ ደረጃ ይዘናል እንኳን ምንለው በሁለተኛ ደረጃ አርገን ስለምንይዘው በእስላም ያስቀመጣቸውን ህጎች ጥሰን እንገኛለን ለምሳሌ ነብዩ አለይሂ ሰላቱ ሰላም እንደተናገሩት ለሶላት እንኳን ሴትዮዋ ስትወጣ እንደ ኩህል ያለ ነገር ሽቶ ምናምን ነገር ማራኪ ወንዶችን የሚያዘነብል ነገር ለብሳ ከሄደ ለዒባዳ እንኳን መስጊድ ይሄደች እቤቷ ስትመለስ ድረስ ዝሙተኛ ተብላ ነው መዝገቧ የሚመዘገበው ብለዋል እና ይህ ነገር እሷም ለሰው መገናኛ ተብሎ ኩሉ ይኳላል ወርቁ ይወጣል ጌጡ ባሁን ሰዓት ሚካጅ እንበለው ምን ይበለው ውጪ ሲወጣ በተለይ በአገራችን ያው እክትላጥ እንደምንም ነገር አይቆጠርም እንኳን حرام ሊሆንና እንደ ፍخر ነገር ነው እንደውም የሚታየውና በዛ በኩል ሚስቱ ፊቱ ስለባብስ እሱ ኩታዋን ድረስ ያስተካከለላት ወጥ ይሄዳሉ እሷ በጎን ተላለሱ እና ይሄ ነገር በአገራችን እሱ ሌላን እቤት አለም በጃጀቷ ሌላ እንዲያይና ፍቅር እንዲቀንስ ብቻ ሳይሆን ሌላ መንግዳ ያያመጣ ነው ያየነው ያለ ነው ብዙ ጊዜ ሌላ መንግዳ ያመጣል ያልታሰበ መንግዳ ወደሱ ቤት ውስጥ የሱን ክብር የሚደፈርበት ሁኔታ ብዙ ጊዜ እየታየ ነው እና እቤት እንኳን ብዙ ጊዜ አሁን ወንድ ከስራ ሲገባ አባሆኑ ያሆኑ ሰዓት ያለውን ወጣት እስቲስና አላውጣውና ሲ ወደ ኋላ ተወት ላርገውና ወግዜ ለባብሳንት የማያት ከሆነ አሃ የመጣ ነበር እንዴ ብሎ ይጠይቃል ሲገባ ለክ ለባብሳታያት እንዴት ነው ዛሬ የመጣ እንግዳ ነበር እንዴ? ወደ ሌላ በኩል የመተርጎም ሁኔታ አለ። ግን ወደ ውጭ ግን ለሰርግ ለምናምን ሲወጣ እሱ ራሱ አለባብሶ ታበጃይቶ ልኮ ሌላ ችግር እየተፈጠረውና የሴቶቹ ብቻ ችግር አይደለም። በሸሪዓ ሸሪዓን መነጽር አድርገን ባለመጓዛችን ብዙ ችግር የሚፈጥረው ወንዱም ተባባሪ ነው ባይነኝና የሁለቱንም ትብብር ያስፈልጋል። የሁለቱንም ሃይማኖታቸውን ጠንቅቋቆ ፍቅራቸው በሁለቱ ብቻ ተወስኖ የባልና የሚስቱ ፍቅር እሱም ወደ ሌላ እንት እንዳይል እሷም ሌላ እንግዳ እንዳታመጣ በሃይማኖት መነጽር በሸሪዓ መነጽር ሁለቱም እየተማሩ እየተማማሩና ተረዳርተው መኖር አለባቸው አለብን ነው ምለው። እኛ ሀገር ብዙውን ጊዜ እንደዚህ ነው የሚታየው። አሁን ካሉ ያሉት ወጣቶች እንኳን ሚስቶቻቸው ተበጃጅተው ቢጠብቋቸው ምናለም እንደውም ያ ለሰው ጋር መገናኛ ብሎ የገዛው ልብስና ጌጥ ቤት ተለብሶ ታገኘው እንዴ? ይህን ዙ ጨረሰሽ ግዛት ለኛ ሌለም የሚፈዛ ከነ ጭራሱም አይሰማም ነበር። አላ ኩል ሓል ተዕሊቅ ልሰትና ወንድሜ አቡ አኒስና ዳሩል ሁዳ ያሉት ነገር እውነተኛ መሆኑን ልንገራችሁ። በመጀመሪያ ደረጃ ሴቶቹን ብቻ እንውቀስ፣ ወንዶቹም ቢግ ሮል ነው የሚጫወቱ እዚህ ላይ በዚህ ስህተት ላይ ብዙ አሉበት ወንዶች። የወርቁ ነገር ይህ እንግዲህ ሴቶቹ ነው የሴቶቹ ወንጀል ነው። ይሄ ምንም ነገር ታዕሊቅም ኮሜንትም አያስፈልግም። የፈለገውን ግራም ምናምን ወርቅ ያላት ሴት ከባሏ ፊት በቃ ውዝ ያደረገች የምትለብሰው በጣም 10% ማይሆኑም ለሰርግ። ይህን ወንጀል እውነቴ ነው፣ ይህን ስህተት አርሙት ሴቶች። ላኪን አሁን ባልነው ነገር በመበጃጀት ምናምን የሚለው ነገር ወንዶችም በጣም በጣም እዚህ ላይ ትልቅ ስህተት የሚያደርጉት ነገር አለ። ይህን ነገር ከመናገሬ በፊት ወንድሞች ትግርኛ ተናጋሪዎች አላችሁ አይደለም? እስቲ ይችን በአማርኛ ምን ትባላለች? ቆላዕ። ቆላዕ ምን ማለት ነው? በትግርኛ ቆላዕ ማለት ይህ ከአይን የሚወጣው እንትን አለ አይደለም? ጥዋት ስትነሳ ከአይን የሚወጣ አንድ እንደ ቅቤ የሚመስለው እንደዚህ አለ፣ ቁልዕ እንለዋለን በትግርኛ። በአማርኛ ምን ይባላል? አይን አራም። አይን አራም ላ እንጨት ምናምን አይደለም። ህጻኖች ለምሳሌ እንትን ይወጣል ከአይናቸው፣ የአይን ክሬም፣ የአይን ክሬም። እሺ እንደፈለጋችሁ በሉት እና በትግርኛ ቆላዕ ይባላል። አሁን ልንገራችሁ፣ አንዲት አረብ ነች፣ አንዲት አረብና አንድ ሀበሻ ነች። ሁለቱም ጎረቤት ናቸውና አብረው ይኖሩ ነበር። አሁን ይቺ አረብ በደንብ አርጋ ፊትዋን በክሬም በምን በምን ጥሩ አርጋ በቃ ተዘጋጅታ እንደዚህ ለባልዋ ቆየችና ባልዋ ሲያያት ምን አለች? እንዴት ነኝ? ደስ ይልሃል? ያደረኩት ክሬም ያደረኩት ዴኮር ደስ ይልሃል አለችው። አረቡ ምን አላት? ወላሂ እንቺ አንቺ ገመር አላት። ገመር ጨረቃ ነሽ የመሰልሽው፣ አንቺ መስተዋት ነሽ፣ እንዲት በጣም ታምራለሽ ብሎ እቅፍ አድርጎ በቃ ሳማትና ከዛ ሀበሻዋ እያየች ነሽ እንግዲህ። አሁን ሀበሻዋ እንግዲህ ይህን ነገር ተበጃጅቼ ወደ ባሌ ልቆይና እስቲ ባሌ ምን ይላል ብላ ልክ እንደሱ አርጋ ክሬም አርጋ ምን አርጋ ኩል አርጋ ምናምን ስትቆይ እንዴት ነሽ? ደስ ይልሃል? እንዴት ነው ፊቴ አላት። እንግዲህ የትግርኛ ሰዎች ናቸው እነዚህ። ምን አላት? አራኪ ምን አባተሽ አንቺ ቆላዕ ብጀካ ቁልዕ እንታይ ርኤልክ ለሁ ቆላዕ ቆላዕ ይልዋ ያኒ አንቺ ያኒ ሱብሓነላህ አልዓዚም ደረቅ እኮ ነው ባሎቹ ራሳቸው ደረ ሄረ ቆላዕ እንታ ደ ርኤልክ ቆላዕ ቁልዕን በርገደ መለ ኢሉ ብሎ ይሰድባታል ማለት ነው። ጠይብ ካሁን በኋላ ልቡ አይሰበርም ወይ? ነገ እንግዲህ ሰገራ ቀብተ ተቀብታ ነው የምትቀብርበው። ወላሂ እኔ በሆን ይህን ፊቴ በቃ ዝምቤ በቃ ጥቁር ነገር ተቀብቼ ነው የምቀርበው እንደዚህ የሚል ሰው ባል ከሆነ። ስለዚህ እኛም በጣም እንትን ነው በጣም በጣም። ስለዚህ ደግሞ አንድ ነገር አለ፣ አንድ ነገር ልንገራችሁ ወንድሞች፣ ማለሽ ጊዜ ሳናጠፋ ድሮ የነገርኳችሁ ነገር ልንገራችሁና ትልቅ ትምህርት ይሰጣል ይህ ነገር። እና አንድዋ ከጀርመን ደወለችና ስዊድን በነበርኩበት ጊዜ ነው የባልዋን ችግር ነገረችኝ። 3 ቀን ተከታተላ ደወለችና ችግሩ ምንድነው ስላት አፈረች አፈረች አፈረች። መጨረሻ እኔ ነው ያናገርኳት። يا بنت الحلال دهانو يمثال يسدبال سستام نو مطفو نو دينو كله አይደለም አለችኝ ቆንጆ ነው በጣም ጥሩ ሰው ነው አለችኝ ምንድነው ስላት እንብ ያለችና እኔ ነገርኳት ያ اخي አልጋ ችግር አለሽ አልኳት አው እሱ ነው እሱ ነው እሱ ነው ብላ አለቀሰች طيب ችግሩ ለምን አትነግሪኝ ምን الصباح بتነግሪኝ እኮ እኔ የማስበው እኔ መፍትሄ ነው የምለው ነገር ነገርሽ ነበር አልኳት እና ምን አልኳት ይውላችሁ እንግዲህ እኔ አንድ ነገር ልሰጥሽና ያኔ ፕሪስክሪፕሽን ላርግልሽ አንቺ ተከታተይው አልኳት ሰውየው ሲመጣ ምን ነው ችግሩ አልኳት ችግሩ ፋስት ኤጃኩሌሽን ማለት ነው ገና سنገናኝ እኔ ቢስሚላህ ሲልሱ ወለዳሊን አሚን ብሎ በቃ ጀርባውን ይሰጣኛል አለች እና ተቸገርኩ አለች በቃ ሁሉ ጊዜ سنተኛ ምንም አይነት ረክቼ ማላቀም በቃ ገና ቢስሚላህ ሳልሱ ጨርሶ ምናምን እና ይህ ችግር የለው አለ ምን አልኳት እኔ ቆይ ልንገርሽ አንድ ማታ ሲመጣ ሁሉ ነገር ልብስሽ ምናምንሽን ቀይረሽ በደንብ ቆይና ከዛ ትንሽ እራት አቅርብለት ጭማቂ አቅርብለት ከዛ ነውር አይደለም አንቺ በስተጀርባው ሂጂና ራሱን የደባበስሽ የሳምሽ ንቅ ያደረግሽ መጥተሽ መተለን እዚ ጉንጩ ላይ ያን ጭኑ ላይ ቁጭ ብለሽ ያን ብትስሚው እና ብትደባበስው ምናምን ብታረጊው እሱ አዲስ ነገር ስለሆነ ይሄን ይመረቀናል እና በጣም ደስ ይላል ግን እስቲ በል ወደ አልጋን ሄድ ስልሽ ላ በዩ አልጋው እንዳትሄጂ በቃ መጀመሪያ ጥሩ ሱሪ ውስጥ ሱሪ በደም ገጭ አርገሽ ልበሽና እሱ ወደ አልጋ ምናምን ብሎ ሲረበሽ ላ ትይዋለሽ እና የመኝታ ቤን ቆልፈሽ ላ አጫውተኝ መጀመሪያ ታጫውት ከዛ ያንቺ ሬድ ከለር ሲ እንትስል ቶፕ ስትደርሺ እንትኑ ስሜቱ ወደ አልጋ ሄዳችሁ ሁለቱም አብራችሁ ትረካላችሁ አልኳት ይህን ካደረገሽ ኢንሻአላህ መፍትሄ ይሆናል አልኳትና ከዛ በኋላ እሺ አለች ከሁለት ወር በኋላ ያ اخي አራት ገጽ ነው የጻፈችልኝ ምስጋና ያ ሼክ ኢብራሂም በልጆች በሚስት በኑሮ በሁሉ ነገር ይቅና አላህ ይጨምርልኝ والله ትዳሬ አራት አመት አንድ ቀን ባሌ ከኔ ጋር ተኝቶ ረክቻ አላቅም አለች አሁን ግን እኔ ራሴ ነኝ ይበቃኛል እባክህ ተው ራቅ ምናምን የምለው እኔ ነኝ አለች ያደረገችው ምንድነው እኔ ያልኩዋት ነገር ማታ ይመጣና ከዛ በኋላ ጥሩ ልብስ ለብሳ ሸቶ አርጋ ምናምን እራት ቀርብና እራት የበላ ታጎርሰዋለች ያጎረሰች የኔ ባፈር አፈር ልብላለህ ምናምን ያለች ታጎርፈውና ከዛ በስተጀርባው ሄዳ ራሱን ድበስበስ ያደረገች የመጣች ስቦዋለች የመጣች በጭኑ ላይ ትቀመጣለች እንደዚህ ሰውየው እንትን ነው ይውላሽ እንግዲህ የወንዶቹ መጥፎ ነገር ልነግራችሁ ፈልጌ ነው ይንቀሳ ያመጣሁት እሷ ለሊላህ ብላ ትዳሯ እንዲስተካከልና እንዲታረም ብላ ነው ያደረገችው ግን እሱ ምን አለ እኔ ምን አልኳት እንትኑ ይሄን ነገር ስታደርጊ አልኳት ممكن አልኳት መጥፎ ቃል ልትሰሚ ትችያለሽ ከሱ ዋጥ አርጊው አልኳት እሺ አለች والله አለችን በደብዳቤው ልክ አንተ እንዳልከው እንደዚህ አርገ በቃ በጣም ሳወዛውዘው እንደዚህ ምናምን እንደዚህ አርገው አረ አንቺ ምን ነው ሸርሙጦች ጋር ነው የዋልሽው እንዴ ዛሬ አለች አለኝ አለ ዝም አልኩ ትንሽ ቆየና ገና ወደ አልጋ ቤት እየገብ ምንድነው ዛሬ ሴክስ ፊልም አይተሻል እንዴ አለኝ ዋጥ አደርኩላል ይሁን እንግዲህ እሷ አሁን ትዳሩ እንዲስተካከል ብላ ነው ላኪን እሱ በሌላ መልኩ ወሰደውና ሰደባት ላኪን ሰብር አደረገች ከዛ በኋላ በቃ ሲደባብሰው እንደዚህ ሁለቱም ከፍተኛ ስሜት ሲደርሱ ገቡና ያ የሚደረገው ነገር አደረጉ ሁለቱም ረኩ ማለት ነው በዚህ ነገሩ ቀጠለችና ደስተኛ ሆነች ማለት ነው እና ሴቶቹ ብቻ አይደሉ ወንዶች አሉ ወላህ እፊታቸው ቁጭ ብለህ ለመብላት የማትችለው ወንዶች አሉ እነቴ ነው ጥርሱ ፍቆ የማያቅ ልብሱ ከረባታው 3 ወር ባንድ እንትን የለበሳት አንዳንዶቹ ደሞ አሉ ይነማቃቸው ነበር ወልባ ባገራችን ባር ውስጥ ይሄድና ሲሰክር ሲጨፍር ያመሻና ሰክሮ መጥቶ ከነ ከረባታው ከነ በድላው ከነ ሱሪ ከነ እንትኑ ራሱን ጣል አድርጎ በአልጋ ላይ ይተኛል ከዛ ጧት ሲነሳ ድግድግድግድ አድርጎ ፊቱን ታጥቦ ወደ ስራ ይሄዳል እንዳለው እኮ ነው ገላውን አይታጠብም ጅኑብ ሊሆን ይችላል ካልሱ አያወጣውም 3 ቀን አይታጠብም ምናምን ይሄም እኮ አለ ስለዚህ ሴቶቹ ብቻ አይደለም ደሞ አን ነገር አትርሱ ከዚህ በፊት የሴቶች ሀቅ ብለን ተናግረናል አሁን ደሞ የወንዶች ሀቅ ብለን سنናገር እና ሁሉም ወንጀለኛ ነው ናስተካክለው ትዳሩ የተቀደሰ የተቀደሰ ኑሮ ነው አላህ በአርሽ ሆኖ ነው የቀደሰው የትዳር ህይወት አንባላሽው ማለት ነው እሺ እንግዲህ ሁለቱም አጠር አጠር ያለ ኮሜንት ይስጡና ወይም እናቋርጣለን ወይም ደግሞ ትንሽ እንቀጥላለን እስቲ ማይክ ይወስንት ነው እጃቸው ያወጡ እስቲ ሁለት ሁለት ደቂቃ ብቻ ማይክ ፍሪ ሰላም አለይኩም ወራህመቱላህ አላህ ያቆዩት አላህ እድሜውን ያርዝሙት እኔ ሁለት አንድ ደቂቃ ነው ወስደው አንድ መጀመሪያ ትልቅ የተረዳሁት ይሄንን ውቀት እንደዚህ በጀመረ እርሶ ባስተምሩኝ እኔም እውነትም አይመስለኝም ነበር ግን ከዛው ውስጥ መጀመሪያው መህር ተከፍሎ ቢያንስ ለግብረስጋ ግንኙነት የሚከፈለው መህር በሴትነት ብቻ እንዳልሆነ ተረድቻለሁ ምክንያቱም ከዛ ጥሩ ዘር ማፍራት እንዳለብኝ ያንን የከፈለበት እሱ ያለ ምክንያት አይደለም ጥሩ ዘሮችን አብቅዬ ጥሩ ልጆችን አፍርቼ ጥሩ ጥሩ ሷሊ ልጆችን ለሱ ማስረከብ እንዳለብኝ ከዚህ መህር ጋር ማያያዝ አለብኝ ሌላው ደግሞ ብዙ ጊዜ ወንዶች ጓደኞቻቸውን ቤት ውስጥ ይዘው ሲመጡ በሚስቶች መስተናገድ እንደሌለባቸው ነው ትልቅ መዘዝ የሚያመጣው ሚያ ነው ራሱ ቢያስ ተናግድ የበታችነት አይደለም ጓደኛው ራሱ ተነስተው ጎንበስ ቀና ያለ ምጥባ ብቻ እየመጣ ኪችን እየመጣ ይሄን አርግ ያለ ይዞ ሄዶ ቢያስተናግድ ቤት ውስጥም ሸይጣን አይመጣም ምክንያቱም እሷ ስታስተናግድ ያይና ሚስትክ ስታምር ሲለው ሚስቴ በጓደኛ የተደነቀ ይችላል ግን ትልቅ ሙሲባ ቤት ውስጥ ይዞ እንደሚገባ ማወቅ አለበት መተናነስ እንዳልሆነ እንደገና አላቅም ነበር ማንኛውም ልብስ መልበስ እንደሚቻል ነበር ማቀው ለዛ ለባል ፊት ተብሎ ራሱ ስንትና ስንት ብር እንደሚወጣ ሌላው የመህር ብር ራሱ ለምሳሌ ሴት ልጅ ብር ሀብት ኖሯት እንኳን ማውጣት አትችልም በዛሬ ስንቶች ባልነን ሚስቶቻችንን ስራ ስሪ ብለን ከቤት አውጥተን ባህር ውስጥ መልቀቅ ማለት ከወንዶች ጋር እንድትሰራ እንድታግዘን እያልን አውጥተን እያሳለፍን እየሰጠን ግን የባል ሀቅ አልጠበቀችም እንላለን እና ይሄ ትልቁ ነገር ግን ዋናው ባል ጓደኛውን ይዞ ሲመጣ ራሱ ማስተናገድ እንዳለበት የበታችነት አይደለም ሸይጣን እንዳይገባ ሴቶች ደግሞ ባሎች ብዙ ነገር ሲከለክሉን ምንም ፈልገው አይደለም ወላሂ ለራሳቸው ትዳራቸው እንዳይፈርስ ቤታቸው ሸይጣን እንዳይገባ ሙሲባ እንዳይፈጠር ፈርተው እንጂ ምንም ከክፋት እንደማያደርጉት ነው ከሚመጣው ሙሲባ እንደተረዳ ነው ማይክ ፍሪ ጀዛከላሁ ኦነቴ ነው ይሄም መሆን የለበትን ከመሰረቱ ይቺ ሚስት ላንተ ብቻ ነው የተሰጠችው አንተ ነው የምታያት አንተ ነው የምታጫውታት እንጂ የመጣ ጓደኛ የመጣ ዘመድ ካያት ከተጫወተ ከሷማ ምን ቀረ ስጋውን በልቶ አጥንቱ ነው የተወለህ አንተ ይቺ ሚስት ስጋዋም አጥንቷም ሩህዋም ያንተ ነች እኔ ልንገራችሁ በዚህ በሪያድ ከተማ የሰዳም ጊዜ ነው ሰዳም ታቃላችሁ እንትኑ የኢራቅ ሰዳም ጦርነት በከፈተበት እንት ነው ኩዌትን ኮንከር ሲያደርግ ወይም ደግሞ ኩዌትን እህትላል ሲያደርግ ማለት ነው በዛ ጊዜ የአሜሪካ አውሮፕላኖች ብዙ ይደበድቡ ነበር የኢራቅ ራሱ ያኔ ብዙ ጦርነት ነበር አንዱ ምናቀው ወንድማችን ነው ሚስቱ በጣም ቆንጆ ነች በጣም ቆንጆ ነች ከልክ ያለፈ ቁንጅና አለ ጥሩ ይኖሩ ነበር በጣም ጥሩ ኑሮ ነው የሚኖሩ አትከሸፈም ፊቷም አይቷት የሚያቀሰው የለም እንግዳ ቢመጣ እሱ ነው የሚያቀርብለት እሱ ነው እንትን የሚያርገው ማንንም እንግዳ መጥቶ ያችን ሴት አይቶ ያቀም እሺ አሁን ረባዓት አልአደውያ የምትለው እሱ ምግቡ ማቅረብ አለበት እሷ ወደ ጓደኛው ወጣ መደባለቅ የለባትም ነው የምትለው ከዚ ያነሰ በሺ ዲግሪ ያነሰ ነው ምነግራቸው አሁን ልጅቷ ጓደኛው ለሱ ጓደኛው መጣና ሐሙስ እለት ነበር ረፍት ነው በሳውዲ አረቢያ ምሳ በሉ ሻይ ጠጡ ምናምን እሷ ውስጥ ቁጭ ብላ በቃ እንትን ቴሌቪዥን ያየች ነች አሁን እንትኑ ባሊየዋ እሷ ሌላ እንትን ነበር የምታየው ሌላ ቴሌቪዥን ባሊየዋ የኢራቅ ጦርነት ይከታተል ነበርና አሁን ፉላን አላት ሚስቱን ጠራት የውልሽ በቅዳድ يعني ኢራቅ ወና ከተማ በቅዳድ የተደበደበች ነች ታይ የውልሽ ምናምን አላት እሷ ረሳች ጓደኛው እንዳለ ረሳች በቃ እየወጣች መጣችና ገበያ ስትል በሳሎኑ ጓደኛዋ 1 ሚኒት እንኳን አይሆንም አያት ማለት ነው እሷ ጓደኛው መሳበልቶ ሄደ መሰላት ዘነጋች ትንሽ ነይ በቅዳድ የተደበደበች ነች እኮ አምስት አውሮፕላኖች የደበደቡ ናቸው ሲላት ራቆቷ ነች ራቆቷ ማቴ ፊትዋ የተያየች ነው እየሮጠሽ መጣሽና በሳሎኑ ነው ብቅ ስትል ጓደኛው አያት ማለት ነው። ከዛ ወዲያውን ተመለሰች። ለማግስቱ ቴሌፎን አደረገ ሰውየው ሸይጣኑ ያን ጓደኛው እንደምን ነሽ ነህ ደህና ነሽ አው ትናንትናኮ በጣም ደስ የሚል ምግብ ኮር ያቀረብሽ እጄው መቆርጠምኮ ትንሽ ነው ይቀረው በጣም በጣም አላህ ያኒ በረከት ይስጥህን ይስጥሽና እንደዚህ እንደዚህ ብሎ አመጉሶ አመጉሶ በቃ ቻው አላተና ሄደ። ከሁለት ቀን በኋላ ደወለ እንደምን ነሽ እህቴ ደህና ነሽ አው አይ ይባርሽኮ በጣም እድለኛኮ ነው ምን ነው አንቺን የመሰለ ሚስት ማግኘትኮ በዱንያ እኮ ጀና ገብቻለሁ ማለት እኮ አለበት አለ። ዝም አለች። እውነቴ ነው መልክሽ እኮ ለመጀመሪያ ጊዜ ነው ትናንትና ያየሁሽ። ዘጋ። ከሁለት ቀን በኋላ ደወለ። እኔ እኮ እንቅልፍ እኮ እምቢ አለኝ አለ። ይኸውላችሁ እንግዲህ ከዛ ቀን ጀምሮ እኮ እንቅልፍ እኮ እምቢ አለኝ። ምን ነው አንቺ እኮ የማርያም ነው ከማርያም በላይ መልክ እኮ ነው የተሰጠሽው። አንቺን ያየ እኮ እንደዚህ ይላል። በጣም ኒንጃ ወላሂ ልቤ እንትን አለ። ከዛ በኋላ ስማ አለችው አሁን ከመስመር አልወጣህም ወይ አለችውና ምንም ቅርታ አድርግልኝ ብሎ እለየ። ከአንድ ሳምንት በኋላ ደወለ ምን አለ ዲ አንቺ እኮ የተማርሽ ሰው አይደለሽም እንዴ ምን ነው እኔ የምለው እኮ ወጣት ነሽ ብዬ እኮ ነው ሁሉ ታውቂያለሽ ብዬ እኮ ነው እኔ እኮ ወላሂ ልቤ እኮ በጣም ነው እንትን የነካሽኝ በቃ በልቤ ገብተሽ እኮ በጣም አለ አይደለም የልብነት እንትን የሚደረገው በሙሉ በሙሉ ነገር ነገራትና ከዛ ቀጥሎ በጣም ሰደበችው። ፊቱ ላይ እንትን ዘጋች ማለት ነው ቴሌፎኑ በፊቱ ላይ ዘጋች። ትንሽ ቆይቶ 5-6 ቀን ደወለና ምን አላት አለው ሸይጣንሽ ሄደዋል ወይስ ደህና ነሽ አሁን ወይ ምን አለበት አትቆጭብኝ እኔ እኮ ስለወደድኩሽ ነው ብሎ ጀመረና ከዛ በኋላ ዘጋችው ወደ እኔ ደወለች። አሁን ታሪክ ከሰው የሰማሁት እንዳይመስላችሁ ወላሂ ወደ እኔ ደወለች። ሼክ አለችኝ ናም አንድ ችግር አገኘሁ ምንድን ነው ከመጀመሪያ እስከ መጨረሻ ነገረችኝ። ስሚ አልኳት አንድ መድኃኒት አለ። እሷ ምን አለችኝ ለባሌ ልንገረው ወይ ላላላላ ለባልሽ ከነገርኩማ ደም በደም ይሆናል ይገድለዋል። ስለዚህ ገና ነገሩ ሳይስፋፋ በሳውዲ አረቢያ እንድታውቁት ወንድሞች በሳውዲ አረቢያ አንድ ሰው አንዲት ሴትን ሐላል የማትሆንለት ከሱ ጋር ከተገኘች በመኪናም ቢሆን ከተገኘች አብረው ቁጭ ያኔ ቆመው ኢንሻአላህ በእንትኑ በሱቅ አብረው ቆመው ከተገኙ ወይም እሷ ሄዳ ይሄ ልጅ እኮ የለከፈኝው ካለች ጠፋው ሰውየው በቃ ሐለክ خلاص እና ምን አልኩ አትስሚ አልኩ። አሁን ከደወለ ቀጥታ ምንድነው የምትይው ያንተን ቴሌፎን ያንተን ሞባይል አሁን በእጅ ነው ያለው ወላሂ ከሁን በኋላ አንድ ደወል ከደወልክ ቀጥታ ፖሊስ ቤት ሄጄ ያንተን ሞባይል ያንተን ጀዋል ያንተን አድራስ በሙሉ ሰጣቸዋለሁ ከዛ በኋላ የት እንደምትገባ አቃለሁ ብለሽ ንገሪው አልኩ። ይሄ ነገር ራሱ ከሪያድ እስከሚወጣ ነው የሚያደርገው ወነት ወለት ከሪያድ ይወጣል እና ሳይደውል ብቻ ደም የሚቀረው በቃ ረዝ ብሎ ከሪያድ እስከሚወጣ ያደርገዋል። እንደዚህ አልኳትና ካንድ 5-6 ቀን ደወለና እንደ ልማዱ ነሲል ስማለችው ጀዋለህ ይሄ ነው አው ቴሌፎን ይሄ ነው አው ሌላ ቴሌፎን የለህም ሌላ ላ እሱ እነዚህ ናቸው በማንኛውም ጊዜ ከነዚህ ሁለቱ ከደወለሽ ታገኛለሽ እሺ በል ስማለችው አሁን ቴሌፎን ዝጋና ወደ ፖሊስ ጣቢያ ሄጄ እነዚህ ሁለት አስረክባቸዋለሁ ወይም ደግሞ አርፈ ተቀመጣለሁ ካልክ ደግሞ አርፈ ተቀመጥ ወየልህ አለችውና ከዛ እስካሁን ድረስ ደውሎ አያውቅም። ስለዚህ ምንድነው يعني እንኳን سبحان الله ይገርመኛል እኮ እኔ በጣም ነው የሚገርመው ከዲን ውጭ እኮ ነው የሚገርመው ሚስቴ የኔ እኮ ነች ሚስቴ ለኔ እኮ ነው የሰጠኝ አላህ سبحانه وتعالى እንዴት ወንዶች የመጡ ይልሱዋታል ማለት ነው ታቃላችሁ በመላሳቸው ይልሱዋታል ማለት ሳይሆን እያዩ they enjoy እያዩ በቃ ሲመኙዋት ምናምን እንደዚህ አንድ ቀንም ሴትና ሴትነትዋን አይቀርምና ድክም ስካለች ደሞ 90 ሰዎች ካዩዋት አንድ ሰው ሊያታልላ ስለሚችል ከነጨራሱ ነብያችን ሰለላሁ ዐለይሂ ወሰለም በሩ በሙሉ ነው የዘጉት خلاص ولا تبرجنا تبرج الجاهلية الأولى. ولتنيا وإذا سألتمهن فاسألهن من وراء حجاب يهل ما استنكك يا سيطو انديت اندسو هلنا الشيلال اي بنا فلتش كنيقا قدنيوش يقا تشعوشي بنا فلتش يعني شاف لتش يمتاش استناقي جندزي يالله انكوان سلمنا بيهن يفلقون يفلقون اني ان مجرشا لنقراشو واندوش مجرشا نقر لنقراشو اني بكامبان سسارا عند كنيا أبرو يمسراو أسرا هلت أمت أبراني سران عند فلسطينيان نو يفلسطينيان وطأت نو أهون أبران نو مسراو سو أوفيس زي أوفيس انتن لالن سويهو لشيطان بعند أمت يالفوال بفساد بيسو ستورو قبس يهدال يمايك أمسات سيت يلم بزينا عرات ورق ويتو بانكوك يهدال بتأمت فسرا سرا سورتو يمتال اندياو قبس يهدال مروكو هيدال مغرب العربي زنا درغو لو اندور تزنانتو لذي بقى بزو فسال ارغو 30 40 ميهون سئل يزو يمطال لو غادنيوچو ياساياچوال يهچ سيت وددچين كزي كزي سيت ادركو فسق فسق بيلو يفسقو بقى اكسترا اوردينري نو فسقوس يسو يهن هونو ك 10 امت بوحالا اغبا اغبتو እንግዲህ አንድ ሳምንት ካለፈው ካገባ በኋላ እኔ በሰርጉ አልሄድኩም የኔ እንት ነው የኔ ባለደርባ ነው በስራው ላኪን እንትኑ ሰርጉ ፈሳድ ስላለበት ሙዚቃ ስላለበት እክትላስ ስላለበት በሰርጉ አልሄድኩም ግን ካንድ 5 ቀን በኋላ መብሩክ ልለው ሄድኩ ተመርከቱ እንግዲህ ምን ትጠብቃላችሁ ከዚህ ሰው ቤት ገብቼ ሚስቱ መጣ ሻንድ ተፈላ አጭር ለብሳ ጓደኛዬ እነውኮ ብሎ ሊያስተዋውቀኝ እሷ ደሞ ማሻአላህ ብላ ሰላም እንድትለኝ ይሄንም እንጠብቀውኛ ላኪን የተፈጠረ ቂራ የሚባል አለ ቂራ ቂራ ታቀላችሁ የተፈጠረ ቂራ ይሄኮ ዲን ኮ ያስፈልገው የተፈጠረ ሰው ቅናት እንዲያጠቃው ያስፈልጋል ኽንዚር ብቻ ነው ቅናት የሌለው ውሻ ብቻ ነው ቅናት የሌለው አህያ ብቻ ነው ቅናት የሌለው የሰው ልጅ ቅናት እንዲኖረው ያስፈልጋል ምን አለኝ ታቀላችሁ والله والله شهادة انا املاچو اني بيتو سانكواكوا بوچ نبر بمكينا السنة ميستو متو سيماتو ميستو كتقور راسوا اسك تفر اغروا بتقور عبايا يتتقللچ لچ لم يعني حجاب نو يادرگچو كذا بحالا متانا اني بيتو سانكواكوا بستجرباي متانا ابراهيم عليه نعم شان گزي علينا ورده ከዛ በኋላ ሚስቱ አትወረድ ያላት በሩን ከፈተልኝ ሳሎን ውስጥ አስገባኝ ተመልሶ ሚስቱ በስተጓሮ አስገብቶ ቤቷ ላይ አስገብቶ ወደኔ መጣ ከዛ በኋላ እኛ እየተጫወትን እንተዋወቃለን አብረን ነው እንትን ያልነው ስንት ዳዕዋ ሳደርግለት እንቢ ብለዋል ዱርዬ ነው የወልጣለት ዱርዬ ከዛ በኋላ አንተ ሰይድ አልኩት ሰይድ ነው ስሙ ስማስተ ሰይድ አልኩት أنت سيد تقيرهال يداركوت يهون هلو شرمطوش انت نارجه سئل يا متى أهل قوادنيوش ستاسياتشو زينا در ركو يالك متى تطاو يالك منا منا منا من يهون هلو يمتى درقو يتفانو أهون مسته إنين دايات بزا أسقبته إني من علين تاكال إبراهيم علين يكو مسته كونيش علين كهكال له مسته مهونيش طيب مسته كو كبريه مالت كوني የታባተ ሐልኩት ትናንትና የሰው ልጆች የሰው ልጃገረዶች እንደ የሰው ልጆች አለብ ስትጫወት የነበርከው ክብሬ ነች ምስቴ ነች የምትለኝ እነሱስ አባትና ዘመድ የላቸውም እንዴ ያ እንግዲህ ወደው ነው ገንዘብ ተከፍለው የፈለጉት ይሄ ግን ክብሬ ነች ምስቴ ነች የነገ የናቴ እናት ነች ጉልባቤ ነች አውራያ ነች ምን ቃላት ደረደረልኝ ይቺ እንኳን አንተ ወንድሜ አለ እዚህ አለ ወንድሜ ታላቀ ወንድሜ ከነተ ዳሩ ጎረቤት እዚህ አለ እሱም አይተዋት አያቅም አለ እንዳያትም አልፈቅድም አለ ሱብሃንአላህ አልኩት እንግዲህ ይሄን አይነት ሂዳያ ሰጠህ ወደ ሰላት ተመልሰህ ወደ ኒ ተመልሰህ ደሞ ትልቁ ሂዳያ ቢሰጠህ አላህ እንዴት ጥሩ ነበር አልኩና ኢንሻአላህ ቀስ ቀስ ይመጣል አለ እንግዲህ በራሱ ላይ ሲደርስ ሚስቴ ነች እኮ ክብሬ ነች እኮ ይላል ወንድሞችና እህቶች ይህ የቀናት ጉዳይ በጣም ፍቅር ይጨምራል በባልና ሚስት ቀናት ስል ህጉ የጣሰ ዝም ብሎ ባለጌ እንትን ሳይሆን ነቢያችን ማሉ አልጊራ ጊራታን ጊራ ሁለት ነገር ነው አሉ ጊራቱን መህሙዳ ወጊራቱን መዝሙማ ጊራ አለ በጣም አላህ የሚወደውና ነቢያችን የሚወዱትና አንተ ራስህ የምትወደው እንዲያውም በሰው የተመሰገነ ጊራ አለ ኖርማል ጊራ ያኒ በመጥፎ ነገር መጥፎ ነገር ስታይ ብቻ ልክ እንደ እሳት ትቃጠላለህ አለበዚያ ኖርማል ኑሮ ከሚስት ጋር በሰላም ትኖራለህ ይህ መህሙድ ይባላል መህሙድ ማለት የተመሰገነ ጊራ ነው መጥፎ ጊራ አለ እንዴት ነው እሱ ዝም ብለህ አላየህም አልሰማህም ሚስትህ በጥሩ ሁኔታ ካንተ ጋር ስሙዝሊ እየተጓዘች ምን ታረጋለህ ከቤት ወደ ስራ ስትሄድ አንድ ወረቀት ታመጣና በደጃፉ ቅርቅር አድርገህ ትሄዳለህ እዛ ሰክተህ ትሄዳለህ ስትመጣ ወረቀቱ ወድቆ ከቆየ ማን ነው የከፈተው ማን ገብቶ ነበር ምናምን እንደዚህ የሚያደርግ ሰው እኮ አልየሁት እኔ ከአንድ አምስት አመት በፊት ነው ዝም ብሎ እብድ ሆነ በቃ ማን ነው የገባ እዚህ አረባ የገባ ያለው ለት ወረቀቱ እዚህ ቀርቅደው ነበር ማን ነው ያወደቀው እኔ እንጃ ልጁ ግድ ወጥቶ ነበር ምናምን ትላለች ላ አንድ ሰው ወጥቶ ነበር ምናምን ይህን አይነት ጊራ አያስፈልግም على كل حال الغيرة شيمة الرجال يوندوش وبت غيرانو سيتم اندزيه ببالوا مكنات اللبت نورمالي هون كنات فكريج امرال موادد مكبابر لجوشو راساتشو علماتشو سيلو دين يسايكولوجي علماتشو ببالنا مست مواددنا غيرة كالي لجوشو راساتشو ينبتون نباتا حسنا سيادقو ترو استدادقنو ميادقوالو የካልኩ ይበቃል መሰለኝ ወንድሞች እንግዲህ መጽሐፉ ነው መጽሐፉን ተከትለን እንሄዳለን ግን ነገሩ ያስፋፋን ኮሜንት የሰጠን የሚጠቅመን ነገር እየተነጋገረን እንሄዳለን ከመጽሐፉ አንወጣም ይሄኮ ተደግመዋል ይሄኮ ተብለዋል ይሄኮ ተምረነዋል ብለን ይለፈው አንልም ያኒ መጽሐፉ እስከሚጨረስ ድረስ በዚህ አይነት እንጓዛለን ኢንሻአላህ ያልኩ እንግዲህ የነደርስ በዚህ ተጠናቀቃል የሚጨምሩት ካለ ትጨምራላችሁ እኔ ግን ደርሴ በዚህ አብቅተዋል ኢንሻአላህ ያው አንደኛውን ጓደኛ ልንለየው የሚፈልገው ነገር ሱአዝን ወይም መጥፎ መጠርጠር እና ጊራው ቅናት የተለያየ ነው ቅናት የሚባለው ነገር በመሰረቱ ምንድነው የራስን ንብረት ለራስ ብቻ አድርጎ የመጓዝ ይሄ ከምንድነው የሚነሳው ከፍቅር ነው የሚነሳው ከፍቅር ነውና የሚነሳው አንድ ሚስቱን ከማፍቀር ሁለት ዲኑን ከማፍቀር ነው እና ሚስቱን ከማፍቀር ወይም ባላውን ከማፍቀር እና ዲኑን ከማፍቀር ቤተሰቡን ሚስቱን ሊሆን ይችላል ልጁን እህቱን ሊሆን ይችላል እናቱንም እንደዚሁ አክስቱንም ሊሆን ይችላል በአጠቃላይ في مخالفة الشريعة እንዳይወርቁ እንትን ማለት ነው መጠበቅ ማለት ነው ቅድም እንዳላችሁ ኡስታዝ አቡ መሐመድ ያ ሰውዬ ብዙ የማቀው ያው ባህሪውን ነግራችኋል እኔን ካስገባይ በኋላ ሚስቱ እንደገና በጓዳ በራስ ገብቶ ከኔ ጋር መጣ ያለ እንግዲህ ምንድነው ሚስቱን እየጠበቀ ነው ተሰራ ኢብሊስ ጦርነች አለ አይን ውሮ ማየት የሸይጣን ጦርነሽ ስለተባለ ያ ነገር እንዳይፈጠር ማስከበር እንደሚባለው ታሞ ተመማቀቅ አስቀድሞ መጠንቀቅ የሚባል አማራ ይላል መሰለኝ እና ያ ነገር ሐራም ላይ አላህ ሱብሃነሁ መጠራጠር ለታ ዓለም ኖርማል ነው ዓለም ተማማም ማለት ነው ተቂብና በመሰሳ እቤት ለብሳ ምስቱን ካገኛት ማን መጥቶ ነበር ማን የመጣ እንግዳል እንዴ ማን ነው ብዙ ነገር ያ እንግዲህ ምንድነው የሚወልደው ነው ይሄን አባባል ምስቱን ካለማመን የተነሳ የሚወስደው ነገር አልበለዚያ በቤት ውስጥ በረዘግታ ተጠብቀው በራንኳንቶ ገብቶ ምስቱ ተበጃይታ ስትጠብቀው ደስ ብሎት ስማት መግባት ሲችል ሌላ ነገር እንደገና ፍቱም አቆሳትሮ ኃይለኛ ቃላቶችን የተናገረ ነበር ያን ከምንድነው ሚስቱ ላይ አመኔታ አለማደር ማለት ነው እንግዲህ ይሄ ምንድነው ከነዚህ ከሁለት ነገሮች ወደ ዓለም ሰውየው ከሁለት ነገሮች ሊፈጠሩ ይችላሉ። አንድ ከራሱ በሽታ ነው፣ ራሱ በሽተኛ ነው። እንደው ዶሮም ካርለፈ ወንድ ዶሮም ካርለፈ እንደው አንድ ነገር አጋብሎ የራሱ ጥርጣሬ ወስዋስ ያለበት ሰው ማለት ነው፣ ወስዋስ ያለበት ሰው። ሁለት እንደገና ሚስቱን የሷ ራሷ ሁኔታዋ ነገር ወደ ውጭ ቀልቧም ሆነ አይኗ ወደ ውጭ ያላት ዝንባሌ ወደ ቤት ካላት ዝንባሌ የበለጠ ይሆን? ባጭሩ ዲን የሌላት እንበል፣ ዲን የሌላት አላህን ማትፈራ ሆኖ ካገኛት ያ ነገር ያጠራጥረዋል። እቺ አላህን ማትፈራ እኔንም ለመኸየን አትመለስም የሚል ሊሆን ይችላል። እነዚህ ሁለቱ ነገሮች ወልዶ ሰው ሙስሊም የሆነ ሰው እንኳን ሚስቱን ይሁን ሁስነ ዞን ነው ማድረግ ያለበት፣ ጥሩ ጥርጣሬ ነው። በመጥፎ ጠርጠር ዲናችን አይፈቅደውም። እና ለዛ ነው ገይራ መዝሙም የሚያሉት አቡ መሐመድ በጣም የተኩ ቅናት ብለው ሸሪአ የማይፈቅደው ቅናት ያን ይመስላል ማለት ነው። ያን ይመፋል፣ ትዳርን ያጠፋል ማለት ነው። እሱ ተገባበት ይፈጠራል፣ አኸራንም ይጠፋል። ንጹሐንን ሚስቱን ወይም ንጹሑን ባሏን በመጥፎ ነገር መጠራጠር እሱ ወንድሙ ወእህቱን የአኸራ እስላም ኢማን ወንድሟን በመጥፎ መጠራጠር ራሱ ይሄ ወንጀል ስለሆነ ሱአዘን ወንጀል ስለሆነ በአኸራውን የሚያጠፋል ማለት ነው። ስለዚህ ይህንኛው አደጋ ሲሆን ሁለተኛው ሳ ከፍቅር የተነሳውና ዲኑን ከማፍቀር ብያችኋለሁና ቤተሰቡን ከማፍቀር ሚስቱ፣ እህቱ፣ ልጁ፣ ሌሎች መዝ ተረፈ እነዛን ከማፍቀር የሚገኘው ግን ቅናት ያንኛው ተፈላጊ ቅናት ነው፣ በሸሪዓ የሚፈለግ ቅናት ነው። ነቢያችን አለይሂ ሰላቱ ወሰላም ስዕድ የሚባለው ሰሃባ ባለፈው ኡስታዝ አዝምር ነው መሰል ነው ወይስ ማን ነው ሲያስተምራቸው እያዳመኩ ነበር፣ ረስቸው እንጂ ምንድን ነው ረሱል አለይሂ ሰላቱ ወሰላም ስዕድ ብን አቢ ወቃስ መሰለኝ ምን አለ ሲናገሩ ረሱል አለይሂ ሰላቱ ወሰላም ስለ ሽሁድ ስለ ምስክሮች፣ አንድ ሰው ሚስቱን ከጠረጠረና እንትን ካለ አራት ምስክሮች ማንጣት እስካለች ካለት ድረስ ነው ሲባል ካላመጣሁ ሲል 80 ጅራፍ ገርፋለሁኝ አሉት። ወላሂ አለ እንደ ሚስቴ ጋር አግኝቼውማ አንገቱን በሰይፍ ነው ጀምሮ አልተውም አለ። ሶሃባዎች ቀየም አሉና እንደ ረሱል ፊት እንዴት ይህን ይላል የሚል አስተያየት ሰጡ። አተዕጀቡነ ምን ጊረት ሰዕድን አሉ። ይደንቃችኋል ይገርማችኋል እንዴ የሰዕድ ቅናት አሉ። አነ አግየሩ ምን ሰዕድ አሉ። ከሱ የበለጠ እኔ ቀናለሁ አሉ። ወላሁ አግየሩ ምኒ ኢዘን ትሒከት ሁሩማትሁ የእሱ ድንበር ከታለፈ የከለከለው ነገር ደግሞ ተተደፈረ አላህ ስብሃነ ወተዓላ ከእኔም በላይ ይቀናል አሉ ነቢያችን አለይሂ ሰላቱ ወሰላም። እና እንግዲህ ከመልካም ቅናቻ የተነሳ ሚስቱን ከማፍቀርና ክብሩን ካለማስደፈር ስሜት የተነሳ ነው። እና የማይቀና ሰው የዚህን አይነቱ ጥሩ የሆነውን ከፍቅር የተነሳውን ቅናት የማይቀና ሰው አሉ ነቢያችን አለይሂ ሰላቱ ወሰላም ደዩት አሉ ላ የድኩሉ ልጀነተ ወላ የጅዱ ሪሃሃ ወኢነ ሪሃሃ ለዩጀዱ ሚመሲረቲ ከዛ ወከዛ ነቢያችን አለይሂ ሰላቱ ወሰላም ደዩት አሉ። ደዩት በማለት ልቡ የሞተ የማይቀና ማለት ነው። እንደው ሚስቱ እንኳን ወንድ ጋር እንኳን ተኳኩላ እንኳን ብትሄድ እያያት አንገቱን አቅፋ እንኳን ብትሄድ ምንም መስሎ የማይታየው አይድ መስሎ የሚታየው ደንቆሮ ሰው አለ፣ ልቡ የሞተ ሰው አሉ። እና ቅናት የሌለው ሰው የማይቀና ሰው ደዩት ነው አሉ። ደዩት ደግሞ ምንድነው ውጤቱ ማን ነው መሰላችሁ አሉ። ጀነትን አያገኛትም አሉ። አረ እንደውም ጀነትን ይቅርና አሉ ሽታዋንም አያገኛሉ። የጀነት ሽታ በሌላ ሀዲስ እንደተጠቀሰው 500 ዓመት ያህል የሚያስጉዝጉዞ ያህል ሽታው ሰንጥቆ ይሄዳል። ያን እንኳን አይገጠም አያገኝም አሉና ስለዚህ ሚስት በባሏ ምን ይህንኛ ሁላችንም ውስጥ ሙስሊሞች ከሆን ሊኖር ይገባል ነው የምለው። ታቂቦችናት ድምፁም እየተቆራረጠ ነው መሰል። ለሌሎች ደግሞ እንግዲህ አቡ ፍርዳውስ እጅ አውጥቷል መሰለኝ። ማይክ ፍሪ ሀቢ ባረከ ላሁ ፊኩም። ሰላም አለይኩም ወረህመቱላሂ ወበረካቱ። ይሄ ይመስላል ኮኔክሽን ስለሚያስቸግር ነው። ያ ጀማ ይሰማል አይዶን ነው ይሰማል። ኦኬ ከተሰማ እኔ መስጠት የሚፈልገው ኮሜንት ምንድን ነው፣ በዚህ ቶፒክ ላይ ግለሰብ ነው የምናየው። ኢንተርቬንሽን አሉ። አንደኛ የምንሰራቸው እንትኖች ሰብ ደረጃቸው እና በኡማ ደረጃ ቅድም ያነሱት በተለይ በሂጃብ ላይ በሴት ሂጃብና በቅናት ላይ it is a solution ለዓለም solution ነው። አንድ ለምሳሌ ዚና ከዚና ጋር የሚመጡ ጣጣዎች አሉ። እንደገና ሰውየው የግለሰብ ጤንነት የቤተሰብ ጤንነትንና የማህበረሰብ ወይም የኡማ ጤንነት ለመጠበቅ ይሄ ሂጃብ መሰረታዊ ነገር ነው። ለብዙ በሽታ ለምሳሌ አንድ ሰው በ1948 የዓለም ጤና ድርጅት ዲፋይን ሲያደርግ አንድ ሰው የሴክስ ጤነኛ ካልሆነ ጤነኛ አይባልም ብሎ ዲፋይን አድርጎታል። ሄልት ኢዝ ኖት ሜረሊ ዘ አብሰንስ ኦፍ ዲዝ ኢት ኢዝ ኤ ኮምፕሊት ፊዚካል ሜንታል ሳይኮሎጂካል ስፒሪቹዋል ኤንድ ሴክሹዋል ዌል ቢንግ እስከ ሴክስ ድረስ አድርሶታል። አንዲት ሴት ወደ ኡማው ውስጥ በመትገባበት ሰዓት ያለ ሂጃብ ከሄደች ትመረዘዋለች ያንን ማህበረሰብ ማለት ነው። የሴክስ ህመምተኛ ነው የምታደርገው። አንድ ሰው ብቻ አይደለም ህዝቡን አጠቃላይ። ያ ሰው ደግሞ ስነ ልቦናዊ ህመምተኛ ይሆንና ከዛ በኋላ በሸህዋ ይወጠርና ሌላ ችግር ያመጣል ማለት ነው። ችግሩ ኦኬ አይሰማ? ኦኬ ኮኔክሽን ኦኬ የሚሰማ ከሆነ አንድ እንትን ላይ ኦኬ ኡስታዝ አሁን እዚህ ጋር በመናስተምርበት ሰዓት እኔ አሁን የመስጠት የምፈልገው ነገር ምንድነው? በዚህ ላይ ያለ it is a solution ህጉ ትልልቅ ህጎችን ለማውጣት እንደ ሀገር በተለያዩ ነገሮች ይጣቀማልና ወደ ኡማ ብናወጣው በጣም ቤስት ነው። አንድ ሴሚናር ላይ HIV ለመከላከል ተብሎ ብዙ ነገር ተባለ። ምንድነው እሱ? አንዱ ቤስት ኢስላሚክ ዌይ ኦፍ ላይፍ መኖር ነው። እስላማዊ ስነ ምግባር ማለት ነው። እስላማዊ ስነ ምግባር ስ እስካሁን የተናገሩት ነገር ማለት ነው። እሱ ነው ቤስት ሶሉሽን። ይሄን ህግ ማውጣት ነው። ከዛ መጨረሻ ላይ ምንድነው ያደረጉት? እዛ ላይ እናውጣ የሚሉት ሰከሩ ጠጡ። ከዛ በኋላ ራሳቸውን ኮንትሮል ማድረግ አልቻሉ። ዘን ወደ ምን ገባ? እዛው ላይ አፈረሱት ማለት ነው። ስለዚህ ይሄ ነገር ቤስት ሶሉሽን for individual for family for ummah la society ሊሆን ስለሚችል እንዴስ ከህግጋና ከወደ ummah ብንወስደው በጣም ጥሩ ነው የሚል አስተያየት ነው መስጠት የምፈልገው። ሌላው እንደ ካልቸር በመናይበት ሰዓት እንደ ባህል በመናይበት ሰዓት ለምሳሌ አሜሪካዊ ምናምን ብለው የሰጡት ኮሜንት አለ። እኔ ከዚህ ከአኽላቅ ጋር ከምን ጋር ከብዙ ሳይንቲፊካሊ ለምሳሌ ዲፕሊ በመናይበት ሰዓት ይሄን ነገር አሁን ብናየውና ብንመረምረው ከዚህ የበለጠ ቤስት ካልቸር የለም። ይሄን ነገር ግን ፕሮሞት ማድረግ ያለብን ማስተላለፍ ያለብን እኛ ነን እና ወደ ኡማ ብንወስደው እንደነዚህ አይነት ነገር ቤተሰብ ላይ ባይንጠለጠል አንድ ቤተሰብ ላይ ለህዝብ ለፐብሊክ ኢንተርቬንሽን ቢሆን ስለሚችል እንደዛ ያደረጉ ዳዋ ቢያደርጉ የሚል አስተያየት ነው መስጠት የሚፈልገው። በጣም ቴንኪው ማይክ ፍሪ ማይክ